أبي طالب. نعم سيدنا علي بن أبي طالب يستشو تاريخ هوتنا ومننا قدروا بزو يما ساوكو تنتابع يشتل على شو بتاريخ جن سيدنا علي تاريخ بزو فائدة من أخر لباتشو عندي لمساري نحن هنا كو تاريخ اللو عند أسرع مسلم يهونو كذيه ينتك من ناقلنا كذيه ينتك من ناقلنا كذيه ينتك من ناقلنا يالكو ያውት ፋንቾ ፋይዳዎች አሉ። እናንተ ደግሞ ታሪኮን ስናገር እና ከሰሃቢ ታሪክ ብዙ ፋይዳ ነው የሚገኘው። ደግሞ ከሰሃቢ ታሪክ ለኛ ሱና ነው። እና አለ እንደዚህ እንደዚህ ያደረጉ ነቢያችን ዝም ብሎ ስላዩት ይህ ሱና ይሆናል ማለት ነው። ስለዚህ አሁን የምንማረው የአንድ ታሪክ ህይወት እየተማርን ሱና ደግሞ እንማራለን። አሁን ልጀምር ነኝና እናንተ የምትቀልሱት በሙሉ በደንብ ብቀረጹት እኔ አታቋ እንዳይቆራረጥ ማለት ነው። አንድ ታሪክ ስለሆነ ብስምላህ ብለን ጀምር። አሊይ እብኒ አቢ ጣልብ አቡ ጣልብ አብዱላህ ለአባስ አቡ ለሀብ ሶፊያ እነዚህ ሐምዛ እነዚህ ስድስት ወንድማማች ናቸው። ይገባቸው አብዱላህ የነቢያችን አባት ነው። አቡ ጣልብ የአልና የጃዕፈር አባት ነው። አቡ ለሀብ ታቀላቹ መልዑን ሶስታ አልዓባስ የአብዱላህ ኢብኑ አባስ አባት ናቸው። ሐምዛ ኢብኑ አብዱል ሙጠሊብ وهذا سيد الشهداء ሶፊያ ኢንተ አብዱል ሙጠሊብ የነቢያችን አጎት ነች። የዙበይር ኢብኑ አዋም እናት ነች። እና እነዚህ ስድስት የነቢያችን አሞችና አጎቶች ናቸው። ስለዚህ አሊ ኢብኑ አቢ ጣልብ የአጎታቸው ልጅ ነው። የአቢ ጣልብ ልጅ ስለሆነ እሱ ሙእሚን ነው። አባቱ ግን ካፍር ነው የሞተው ማለት ነው። ጠይብ አሊ ኢብኑ አቢ ጣልብ አሊ ኢብኑ አቢ ጣልብ ሁለት ክፍል ስም አለው። አንዱ አቡል ያኒ አቡል ሐሰን ይባላል። ሐሰን ይባል ይችላልው። አንድ ደግሞ አባ ቱራብ ይባላል። ነቢያችን ያወጡለት ያኒ ከሚስቱ ከሚስታቸው ፋጥማ ትንሽ ተቆጥተው እንደዚህ ያኒ አለመግባባት ተገኘና ከቤት ወጥቶ እዛ መስጊድ አጠገብ በዛ አፈር ላይ ሲተኛ ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም መጡና አፈሩን እንትን ያደረጉ ቁም አባ ቱራብ ቁም አባ ቱራብ አሉት። አንተ የቱራብ አባት የአፈር አባት ይሆንክ ተነስ ብሎ እያባባሉና በጣም ጥሩ እንትን ያደረጉ አነሱት ማለት ነው። አባ ቱራብ ተባለ። እንደገና ደግሞ አበል ሐሰን ይባላል። ሌላ ደግሞ የጀግንነት ስም አለው። ሀይደራ ይባላል። ሀይደራ እናቱ ነው ያወጣችሁ። እንደዚህ ነብር አንበሳ ማለት ነው። ሀይደራም ይባላል ማለት ነው። اختلف مع فاطمة عندك واتشو فاطمة المشكلة تقطع واتنا أبا تراب تبع المعرفة. ولد سيدنا علي بن أبي طالب ولد قبل البعثة بعشر سنين. طيب نبي صلى الله عليه وسلم كنت أمس في هنا تشونو علي يتولدوا تبينتنو بزرور مقرد نبي أتشن ابن أتشو في هنا نو علي بن أبي طالب يتولدوا. هون يالكواتشو قبل البعثة بعشر سنة تولد علي. نبي أتشن ابن أتشو في هنا نو علي يتولدوا. كالكليت هارغو ستيف بشن كلا ناتشو أو أربعة مس خمسة ثلاثة الشيء ثلاثة هولات خمسة من عمين يمين يلم أربعة هولات أربعة صوت نبي الشيء ثلاثة هولات يعني سلال كنو ثلاثة الشيء لمن ثلاثة بلاتشوان لمن أربعة مس لمن أمسان بلاتشوان عندي نبياتي سأسلم بيعتها ما لتكون نبياتي الرسول شهونو سيدنا علي أمسا أمس نبرو ويسيدنا رسول سلم لا مرسو ثلاثة أنا ورندموش ثلاثة نو لم نسلاتو بعثة مالت نبياتين كتراتو نبي يتبالو بسكن نو رسول يتبالو بسكن بعثة يتبالا بعثة يعني بعث النبي صلى الله عليه وسلم أو أرسل النبي صلى الله عليه وسلم إلى أمة محمد. سلزي فتلتا متاتشو نو رسول هورو باربا نا جميع الأنبياء كآدم جمرو إذكر رسول صلى الله عليه وسلم 120 ሺህ ነብዮች 40 ዓመት እድሜያቸው ሲሆን ነው ነብይ ሆኑ። እና እዚህ በፊት 10 ዓመት የተወለዱ ነብያችን አልስነን የ30 ዓመት ነበሩ ነብያችን አልስ ይወለዱ። ናም በሌላ አነጋገር ረሱል ሰለላሁ ዐለይሂ በ30 ዓመት ይበልጣቸው ያድጋሉ ያለ ተአሊ ነው። በእድሜ 30 ዓመት ይበልጣቸዋል ማለት ነው። طيب وتربى في حجر النبي صلى الله عليه وسلم ان علي يدغوتنا بقى انذي بنبياتين بيت لو يدغوت بهصانتاتهو 6 عامت 7 عامت دفا 8 عامت نبروا كاباتاتهو تليتو ودي انتم يمطو ودي سيدنا رسول الله صلى الله عليه وسلم. طيب لمن دنو يمطو بلن بنتيقوا لموت عبد المطلب يعني ابا طالب ابا طالب بذور جيش نبروا سيتوچوم ولدچوم علي ابن ابي طالب جعفر ابن ابي طالب عقيل ابن ابي طالب ام علي ابن ابي طالب بذور جيش لنبروا كذا دمو بتام تحاس لنبروا يمكا انت نبروا بالباتاتچو جد هندس نبراتچو ولتنيا رجش بذور نبرواچو كون نبياتچو ساسلم ከሳቸው ስላደጉ ያኒ አቡ ጣሊብ ነው ያሳደጓቸውና አሁን ወለታቸውን ለመመለስ ይፈልጋሉ። ነቢያችን ሰለላም የአቡ ጣሊብ ወለታን ለመመለስ ይፈልጋሉ። እና ምን አደረጉ? ላጎታቸው አልአባስ ኢብኑ አብዱል ሙጣሊብ ከሳቸው ጋር ተነጋገሩና ያአባር አው ወንድምህ አቡ ጣሊብ እኮ ይገቻልስና ለእነሱ ማላቸው አለው። ስለዚህ ምን አለበት እነና አንተ ሄደን አንዳንድ ልጅ ብንወስድለት አንዳንድ ልጅ ወስደን ብናሳድግለት እናለቀታለና አልዓባስ ደስታለውና ነቢያችን ሰለላም በዛ ጊዜ እንግዲህ ኸዲጃን ስላገቡ ከድህነትና ከየትምነት ወጥተው ጥሩ ገንዘብና ጥሩ ሁኔታ ነው ያለው ነቢያችን። ስለዚህ ሄዱና ለአቡ ጣሊብ ሁለት ልጆች ልናሳድግልህ ስታያን አሉትና ነቢያችን መርጠው አሊን ወሰዱ። ሰይድና አልዓባስ ደግሞ መርጠው ጃዕፈርን ወሰዱ ማለት ነው። አልሙሂም ከሳቸው ጋር አደግ ተማም እና የ8 ዓመት እንደዚህ ነው የወሰዷቸው ነቢያችን ሰለላም። ከዛ በቤት ንቡዋ ነው ያደጉ። እንዲያውም አንደኛ ህፃን ያሰለመ በመጀመሪያ ቁጥር አንድ ያሰለመ አሊ ነበር ማለት ነው። ጠይ የአሊ እንግዲህ እንዴት እንደሰለመ ብዙ የነገራችሁ ነበር፣ ግን አሁን ታሪኩ ስለመጣ ረግተነው እንዳናልፍ ያን እደግመዋለሁ። ሰይድና አሊ በዛ ጊዜ 8 ወይም 9 ዓመት ነው የነበረው። ገፋ ግን ያን 8 ነው የነበረው። እንዴው ፈጣን ነው ማለት ነው። ያኔ አቅማዳም አልደረሰም። ስለዚህ ነቢያችን ሰለላም ምን አሉ? እኔ እኮ ከዛሬ ጀምሮ ረሱል ነኝ ያአላህ መልእክተኛ ነኝና ከኔ ጋር ያመነችው ኸዲጃ ነች። አወል መራ ኸዲጃ አመነችና አንተስ ምን ትላለህ? ከኔ ጋር አብረህ ስላደግክ ምን ታውቃለህና እኔ የአላህ መልእክተኛ ነኝ። አሁን ሲድና አሊ ዝም አለና ነቢያችን ምን አሉ? በል ሂድና አርባትህን አማክረህ ነገና ወይም ማታ ናልኝና የምታሰልም ከሆነ ንገረኝ፣ እንዲ ካለ ደግሞ አላሰልም ካልክ ደግሞ ንገረኛሉ። አሁን ሰይድና አሊ ሄደና ለማግስቱ መጣ። ንገርማ ወላሂ በዚህ እድሜ 8 ዓመት እድሜ ይህን ነገር መናገሩ ሁለት ነው ከእድሜው በላይ ነው አነጋገሩ። በጣም ፍላስፋ የሚናገረው ንግግር ነው የተናገረውና አሊ አሉት እንዴት ነው አሰለምክ አሉት። فقال اشهد ان لا اله الا الله واشهد انك رسول الله بلو اسلم سمعتين فغب يالو منالوت انغدي اباتنا ما فكروا. فقال علي يا رسول الله كيف استشير ابي بالله بالله قداي اباتين انغدي تمكر عنده ولم يستشر الله ابوي يعني الله كو انين يعني كاباتي جربات ياش وطان اباتين كو علما كرم الله አንተ አቡ ጣሊብ ወንድ እናርገው በዚህ በጀርባህ ያለው ወይስት እናርጋት? ረጅም ነው ፈልገው ወይ አጭር ነው ጥቁር ነው ወይስ ነጭ ነው ጸባይ ምንድነው ፈልገው ብሎ አላህ ተዓለ አባቴን አላማከረም እንደፈልገው አርጎ ነው የፈጠረኝ እኔ ደግሞ እንዴት አሁን በአላህ ለማን አለማንም ዝናም ብዬ ማን ነው አባቴ ማን ሲሆን ነው በአላህ ጉዳይ ማማከረው ብለው በጣም ቆንጆ መልስ ሰጡ ማለት ነው በጣም وكان علي بن ابي طالب اخوا يتوقع نجر نبره بمن لو صحابه بدل بيتوقع بس عند الناس نبره انتو سيدنا علي اشتهر علي رضي الله عنه اولا بالفروسيه يتوقع كصحابه بمول يتوقع ارسطو نبره كنسو عنده علي له فروسيه ما اسمه በፈረስ ወጣ ያጋለቁ በጦርነት ገብተን እንዳንበሳ እየዘለል ወሽሪኮችን ለግዛል በፈረስ ወጣ ለምሳሌ አንድ ሰው በሁለት ቀን ከመዲና ወደ የመን የሚገባበት ከሆነ አሪ ሙምኪን በአንድ ቀን ይገባበት ነበር ይገባ ነበር በየመን ወደ የመን በጣም በጣም የሚያጋልብና ፈረስን ልክ እንደ በትር የሚጠመዝዛት ፈረሰኛ ነበር ፈረሰኛ ይባላል በአማርኛ አዎ ፈረሰኛ በጣም ፈረስ ነበር ይላሉ ፈረስ ጋላቢ እሺ እና ይሄ በዚህ ታወቁ ነበሩ ሁለተኛ ካነ ማዕሩፈን ብሽጃ ድፍረት ነበራቸው ወንድ ወንድ ሆነ አይታያቸው የፈለገውን ሰው ቢሆን ኃይለኛ ነው ተሳር ነው አሊ ዘንድ ሲመጣ እንደ ልክ እንደ ጉንዳን ነው የሚሆነው አይፈሩም ነበር ሴድና አሊ ሶስተኛ ካነ ቅዳም ማለት يعني قرنت كتباني في الجنبار نونجي بمحكر هنا وياكم بقى ودفت نو اقدام مالك ودفت الاسفان كهن كدمو ازا الاسف قيم كمو سونا فارو مالك نو ام اراسن يام التاوكو بس بالآن بفتوى التاوكو نبس ازنا هالي فتوى ايش مالا فتوى تحتد ايكو بفكه يبسلو بتوحيد يبسلو በተፍሲር የመሰሉ ስለነበሩ ሰዎቹ ሲጠይቁት ወደ አሊ ይባል ነበር በፈትዋ በጣም የበሰሉ ሰው ነበሩ በእነዚህ አራት በጣም የታወቁ ዝና ያላቸው ነበር ሴድና አሊ ወካነ ሊዋ ነቢያችን ሳሰለም ዘጠኝ የሚያህሉ ጦርነት በነቢያችን የሚመራ ጦርነት ሲካሄድ አብዛኛው ጦርነት ባንዴራው ይዞ ቅድመ ግንባር የሚቀርብ የነበረው ሴድና አሊ ነው ይገባቸዋል ሳሒበ ልዋ ይባላል ሳሒበ ልዋ ማለት ነው ምንድ ነው ለምሳሌ አስር ሺ ወታደሮች አሰልፈው ነቢያችን ወደ ጦርነት ሲሄዱ ላቡድ ያኒ ባንዴራው የሚይዝ አንድ መሆን አለበት እሱ ደግሞ በእምብርት ነው የሚሆነው በዛ በእንትኑ መካከል በወታደሮች መካከል ሆኖ ጠላቶቹ ያን ባንዴራ ነው የሚያዩ መጀመሪያ እሱን ማውደቅ አለባቸው ባንዴራ የያዘው እሱን ከገደሉ ያኒ ወታደሮቹ ተስፋ ቆርጠው በቃ ትምህርት እሱ ስለሚሉ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በጦርነቶቻቸው በሙሉ ያኒ ባንዴራው ለሰይድና አሊ መስጠት ደስ ይላቸው ነበር እንላለን የሁላችሁ ድፍረትና ጀግንነት የሚያሳይ ነገር ነው ሰይ ሁለተኛ ሰይድና አሊ ሁወ በድርዩን የበድር የገዝወት በድር ሰው ነው ከነዛ ህዝብ ተደር 314000 በጀና የተገሸሩ አንድ ነው እሱ ወአህል በድር ከነዛ 314000 የበድር ሰዎች ደግሞ አንድ ሰው ጀሃነም ባይገባ ዚና ቢያደርግ ቢሰርቅም የፈለገውን ወንጀል ቢያደርግ غفر الله لهم ما تقدم من ذنبهم وما تأخر ስለዚህ ከህዝብ ተደር አንዱ አሪፍ ነበር طيب وهو من العشر المبشرين بالجنة ليت فرقمو نزأ السر بجنة يتبشروا صحابات كنسوا عندنا سيدنا علي كيو لك سنت بيتها تعلو والله سنت درجة سنت معارقنا يعلو وهو كذيب لاي دمو اللكو معارقنا شل ما تنا جيتو وبتو اللكو دمو يفاطمة بالنو وفاطمة من هي هي بنت النبي صلى الله عليه وسلم بطعم يودوات ينبروا وهي سيدة شباب أهل الجنة من النساء يسيتوش في الجنة يقبروا سيتوش ينسوا النبي سنة بطعم تلك سنة ما نسوا طيب ሶስተኛ ደግሞ ወሁዋ አቡ ስጠይን ስጠይን ማለት የነቢያችን ልጅ ልጆች የፋጥማ ሁለት ልጆች አልሐሰን ወልሁሴን የነሱ አባት ናቸው ብለዋል ማለት ነው። ወካነ የተመሰል ይሁን ሁሉ አሁን የተጠርክላችሁ ታውቃላችሁ ሰይድና አሊ መፈክሪያ ያርጉት ነበር ያኒ በዚህ በጣም ይኮሩ ነበር እና ምን ይሉ ነበር ሱፉ አንዳንድ ጊዜ ምን ይሉ ነበር እኔ እኮ የኔን ማዕረግና የኔን ደረጃ የሚደርስ ሰሓቢ እኮ የለም ብለው ይፈክሩ ነበር ሰይድና አሊ ምን ይሉ ነበር ከኔ ጋር ስሙ ምን ይሉ ነበር محمد النبي اخي وصهري محمد نبي صلى الله عليه وسلم وندمينا تشو يمسي اباتنا تشو صهري مالك بغابتشا يتغنانيو يتغنانيو الى محمد النبي اخي وصهري وحمزه سيد الشهداء عمي سيد الشهداء دمو حمزه ابو سينا تشو الى وجعفر الذي يمسي ويضحي يعني يطير مع الملائكة ابن أمي جعفر دمو بجنة ملائكة زند فهولة تكفوا رقو في بر يميودي الميادر مدينة جاتشن جعفر الطيارة لو تاك الله شو ننتهي إن جعفر جعفر الطيار ما ميفارو دمن باندة أورنات باندة روزة نظرنا أنجك شو قررتنا دم يفسسي በእንትኑ ባንዲራው በግራ እጅ ይዞ ይዋጋ ነበር። እንደገና ሁለተኛ እጅ ደግሞ ቆረጡትና ወደቀ። ከዛ ገደሉት ማለት ነው። ስለዚህ ነቢያችን ምን አሉ? ከሁለት እጁ ያኒ አላህ ተካለት ምንድን ነው ሁለት ክፍት ሰጠውና አሁን አሁን አሁን የመል ቂያማ ከመሄድናችን ከመሄዳችን በፊት ሰይድና ጃዕፈር ብን አቢ ጣልብ በጀና ልክ እንደወፍ ክንፍ አውጥቶ እንደወፍ እዛ እየበረረ ነው። ነቢያችን መሰከሩለት ነው አሁን አሁን ከቂያማ በፊት ያን እዛ እየበረረ ነው ይላሉ። ስለዚህ አለ ምን አለ ወጃዕፈር አለዚ ይምሲ ወይጥፊ ይጥይሩ ማዓ አልመላኢከተ ኢብኒ አሚ አሉ ወቢንቲ ሙሐመድን ሰከኒ ወዑርሲ የነቢያችን ልጅ ደግሞ ያኔ የአይኔ ማረፊያና የሰውነቴን ማረፊያና ሚስቴ ነች ይላል። ናም መሽሩቡን ለሕሙሃ ቢደሚ ወላሕሚ ያኒ ፍቅሯ መነቷ በደሜና በስጋዬ እንትን ያለ ነው የታሸ ነው። የእሷ ፍቅር የእሷ ማንነት በደሜና በአጥንቴ በስጋዬ የታሸ ነው ይላል። ወፊጣ አሕመዱ ወለዳየ ምንሃ ሁለት አልሐሰን ወልሁሴን የሰይድ ሸባብ አህል ጀና የሚባሉ ደግሞ የኔ ልጆች ናቸው ከሷ ይሉና በመጨረሻ በምን ይዘጋሉ ፈአይኩም ለሁ ሰህሙን ከሰህሚ እስቲያም ሁሉ ማን ነው ከሰሓባ እንደኔ ይህን አይነት ስልጠትና እንደዚህ አይነት ደረጃ ያለው ብሎ ሁሉ ጊዜ እንደዚህ ሰውን ያስቀና ነበር ያሚንት ነው። እና ቆንጆ ነው ሲል ይዝገሙ ሙሐመዱን ነቢዩ አኺ ወሲህሪ ወሐምዘቱ ሰይድ ሽሁዳ አሚ وجعفر الذي يمسي ويضحي يطير مع الملائكة ابن أمي وبنت محمد سكني وعرسي مشوب لحمها بدمي ولحمي وصفى أحمد ولداي منها فأيكم له سهم سهمي من نو اتقال لو ادلي لو ادلي من نو ادلي تستقلو فتعام القرآن الضربي وحق له ደሞ ቁነት ነው ይገባዋል። ምክንያቱም በሁሉ በነብዩም በነብይ ልጅና በትልቁም የተከበበ ነገር ነው። እሱኛ ደሞ በጀና የተበሸረ ነው አሚር አልሙእሚኒን ነው። ምን ይቀራል አለ አለ እኮ በሁሉ ነገር ፋጥል እንጂ يعني መጥፎ ነገር እኮ አይታይበትም። ሱብሃንአላህ አልዓዚም طيب من تواضعه በጣም ተሰኛ ነበሩ يعني ክብሪያ እንደተከ የምታል ክብሪያ አልነበራቸው ይላል። እና ከዛ ይሁን ሁሉ ማዕረግ ይዘው ይሁን ሁሉ ደረጃ ይዘው ምን ይደረጋ ታውቃላችሁ? من فضلني على ابي بكر وعمر جلسته جلد الممتري ይላሉ። አልኮ ከዑመር ይበልጣል ወይም አሊ ከአቡ በከር ይበልጣል የሚል ሰው ከሰማሁት የውሸታም ጀልዳና መግረፍ ነው የምገርፈው አለ። وشت نو الناس عام يعني يميوش سو نو كذاب بيه يكذب جلدنا ومجلده أبو بكر أفضل مني وعمر أفضل مني بلو ما تكرو نبر. طيب ابتلي رضي الله عنه من قبل أقوام لكن عندنا بجزي سبحان الله تلك انت تلك بلعنا يورد بس عن بجزي منه مثلا شو عندنا دو خوارج يمبالو أهو الشيء يمبالو ما لكنه بزاق زي خوارج يمبالو نا خطبة يدرج سيدنا علي منها لو عنده ادعى أقوام من الزنادقة إن الزبط عام كمس نبي وشنو يا علي ألو إيه تبالي نجر تاريك اللي مثلاك تفكرونه يعني يا علي أنت أنت ألو أنت أنت إيش أنا هذا شو أنت الله ألو بك عند زينك بك أنت الله ألو ناك وانبروس وردنا التنادد سبوتا سيدنا علي مش اللي مصروا علي أنت الإله له نريد أن تزيع له سوء كثير تكثر جموال له كذا ورد أن خطبهم أساس فرون سنادرقو يازو تالي كثير ينبرو دمو نبرو يازو أسكو هلونا من دلو مسلو سيلو أنت الإله له سنبازنا بقمو كذا بحالا عند بيت أسجباتشونا لامبارنا كبري تدرقو إستكاكتالا شوهمون أكاكتالا شونا ينددو إساس منارو أهون يبلت إمنت ويعجرانو أهون ترقى جسلن أنت إله مهنكرنارو لمن ألاشو لأنه لا يعذب بالنار إلا رب النار ألو بإساس إني أكتب لكو بإساس فتاري هنا وقيتاتش بيشانو سنزي أنت قيتاتش إلهاتش مهنك أهون ترقى جسلن أهون بزي إساس أكتلاشو بتقام بشكلنا بتقام يما يتبع لنجسلن ومارسنو هذا البلاء سبحان الله العظيم كذا النسيت والنسيت النسيت نظروا تكتاوشو خوارج يمين بالو ناشو أهون شيعة تبلو يترالو أهون لحالي كالله بلاينهم ينسبوا لفاطمة يا الله انت رجانهم يتكواس ونعوذ بالله من هذه العقيدة. طيب زوجته فاطمة تمام زوجة النبي زوجة علي هي فاطمة بنت رسول الله صلى الله عليه وسلم ولدت له الحسن والحسين وزينب وأم كلثوم عرفت النبي رجعت جسنا الجو يعني الناي فاطمة لجس عرفتنا الجو زينب وأم كلثوم وحسن والحسين عند نبر محيسن أو محيسن يبانو يا وبهت بنا ستولدون يا مرسلتو بزو بتاريخ نشوتم لكن النزي أراد جن زينب وأم كلثوم أم كلثوم اليوم كسنت أمس بهلا سيدنا عمر جبوات يا سنو يعني نجمع نسنو إنديس نجا جبوات لنا جراسن إن جتام جسيل ال يا جبوات مع إنه سيدنا عمر بزاج في أمس أمس أمس نو ينبرو السؤال مو بتام إنسان ينبرو شو لكن لمن نجا جبوات بتام اللي جرمناه هذا عندما نقولنا قبل علي نعم نا فاطمة علي بسيط سيدنا أبو بكر يا جوات نبياتشن أيقنا نبياتشن هتان نجيب لو ما نسوات شو عندنا سيدنا عمر تاوكو مثلنا فاطمان فلقا له بلو يا جوات فلقو عندنا سيدنا عمر رمو هتان نجيب لو ما نسوات شو تمام علماء شو كذيه من تتكلموا عند سو لجو هتان قوانج هتان نش جنانش لأكبر دم الدرس الشم هون هل دراس بلو مملسو تقبينو مشروع لو نبياتشن يدربوت نقرس لهوني آس أحفرم يعني آس نورم فبنياتم هتان قوانج لأن بسو أستدات المارسو. طيب عندان بجزي واندموشنا هتوش بيهن فهل اللي بنيات المشكر إلى الجنب سحبه وسكر رايد النظر أنت لم تسألي صوت الجادر رجل شارلو تسك يسيس وجوش تنقال لك وانت مش صوت يسيس وجوش شارلو النشوة لا تنشوة صوت النياو لم تسألي أندوا يسلا سامت كونش أندوا يسلا سامت كونش أندوا ትንሿ ደግሞ የሀያ ዓመት ነው እና አንዱ መጣና ትንሿ ይፈልጋል። ግን በባህላችን አንድ በጣም አላህ የማይወደው ነገር አለ። ላ ትልቅ ያለች ትንሽ አልሰጥም ይላሉ። እኛ በነበርበት በጊዜያችን እንደዚህ ነበር። ወላ ብዙ እማ እና ትንሿ ያለች ትልቋ ያለች ትንሿ አልሰጥም። ቀይ ትንሿ አሁን ባልመጣላት ታላቋ ባል ካልመጣት በሩ ሊዘጋ ነው። ይህ ነውር ነው፣ ጥሩ አይደለም ይህ ነገር። እና እድላቸው የመጣ የሴት ልጆች ቀጥታ መጣት ነው። ምክንያቱም የነቢያችን አነጋገር ክፍት ነው፣ ዋባህ ነው፣ እንደ ፀሐይ ብሩህ ነው። ኢንዲዛ ጃአኩም መን ተርዘውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍአሉ ተኩን ፊትነቱን ከቢረቱን ወፈሳዱን ሐሪፍ። አንተ በጠባዩና በዲኑ የተመሰገነ ሰው ሲመጣ ለልጅህ የሚሆን ሰው ሲመጣ ወደ ኋላ ዘውጁሁ። እንደዚህ ካላደረጋችሁማ ሴቶቹ አለትዳር ሲሰመሩ ፈሳድና በጣም ዚና ይበዛል፣ ሸይጣን የሚወደው ነገር ይበዛል። ስለዚህ እንደዚህ አይ ጥሩ አይደለም አሉ ነቢያችን። ስለዚህ በባህላችን ትልቅ ያለች ትንሽ አንሰጥም ማለት እሱ በዲናችን የተደገፈ አይደለም ማለት ነው። ተማም እሺ። ከዛ በኋላ እና ሰይድና አሊን ሰይድና አቡበክርና ሰይድና ዑመር ሊያገቡዋት ፈልጎ ነበር፣ ነቢያችን ግን አልሰጠዋትም። አሁን ሰይድና አሊ ወጣት ናቸው። አንዲት ሴት ነበረች፣ ዘመድ ነች። አንተ አሊ ለምን አታገባም አላስቃለች። እሺ ላገባ መፈልግ ነበር፣ ማን ላግባ አለ። እንዴት የአጎት ልጅ መሐመድ ስለ ስለ ፋጥማ ቁጭ ላይ ያለች ለምን ወደ ነቢያችን ሄደ ፋጥማ ዳረኝ ለምን አትላቸውም? አሁን ሰይድና አሊ በጣም በጣም ነቢይን ያከብሩ ነበር፣ ውበታቸው አይደፈርም ነበርና አፈሩና እንዴት አድርጌ መሐመድ ነቢያችን ስ ስለም ልጅህን ዳረኝ ይላለሁ ብለው ስፍረት ተሰማውና ልጅቷ ግን ያቺ ሴት በጣም አደፋፈረችው፣ በጣም ገፋፋችውና ምን አለበት ከአንተ የሚበልጡ ኮንም ነቢያችን አያገኙም ሂድ ብላ በደንብ አድርጋ ገፋፍታ ሄደ ማለት ነው። አሁን ነቢያችን ሄዱና አሊ ሄዱና فذهب وجلس امام الرسول صلى الله عليه وسلم وسكت. سبحان الله. الله اكو فاطمه يانت نو قاله اكو انت سو علم بمول بيقاومو الله فاطمه يا علي نك قاله ما من سو يمكنك النجر يلي كذي دومو من دي نو توست وندموت يا شباب يا لغباتو شباب كلاچو تفاتو كرو አንዱ ድንገር ወለቴ ነው እዚህ ላይ ትንሽ ላስቆማችሁ። አንዱ በጣም ተበሳጨ፣ በጣም ተበሳጨ። ምንድነው ሶስት ነው አራት ልጃገረዶች አይቶ አንዷ አባቱ አልፈልግም ይላል፣ አንዷ እናቱ አልሰጥም ትላለች፣ አንዷ ደግሞ እሷ ራሷ አልፈልገውም ትላለች። አራት ሴቶች እንዴት ሲሉት ተበሳጨና ጭንቅላቱ ተነካ። ለምን ይነካል ጭንቅላቱ? ሌሽ ሰዋት ያኔ አራት እንዲህ አሉ። አራት ብቻ ናቸው በዓለም ያሉ። ግን ይህ ሰውየው ኢማን ቢኖረው ኖሮ ምንድን ነው የሚለው ታውቃላችሁ? እነዚህ አባቶቻቸው የዚህ ልጅ አባቶቻቸው እኮ እነሱ አይደለም የከለከሉኝ፣ ልጅቷ የኔ ስላልሆነች ነች። ይህ ኢማን እኮ ቦምብ እኮ ነው፣ ወላሂ አልዓዚም ሸይጣንን በደንብ አድርገን የምትገድልበት ቦምብ ነው። እኔ አሁን ለምሳሌ እንበል አመቱላህ እህት አለቻት ወይም ልጅ አለቻት አይደለም? እሺ ያመቱላህ እላታለሁ። ናም ልጅሽ ለልጄ ዳሪኝ እላታለሁ፣ ያን ዳሪው እላታለሁ። አሁን አመቱላህ ብትፈልግ አባቷ እናቷ አመቱላህ ቢፈልጉ የእሷን ቀቢላ የእሷን ሀገር መላው ኢትዮጵያ በሙሉ ሰማንያ ሚሊዮን ኢትዮጵያ በሙሉ ቢወድ የአመቱላህ ለልጄ እንዲዝሩት ቢወዱ አላህ ካልፈለገ ምንም ነገር ሊሆን አይችልም። በአንጻሩ ደግሞ አመቱላህ እምቢ አለች፣ ልጄ ለልጄ አልሰጥም አለች፣ እናቷም አባቷም ቀቢላዋም የኢትዮጵያ በሙሉ ህዝብ እምቢ አሉ፣ አላህ ከፈለገው ከነዚህ ሁለት ልጆች የሚወለድ ካለ ረግመ አንፈ አይ ኢንሳን ሰው በጭፍኑ ምንም ነገር ሳይወድ የአመቱላህ ልጅ ለልጄ ሚስት ትሆናለች። ምክንያቱም ያኺ እኔ ምን ልነግራችሁ እኔ ኢብራሂም ስራጅ ነው ስሜ አደለም እሺ እናቴ ሐሊማ ነው ስሟ አሁን ስራጅ ለሐሊማ ሲያገባ يعني አባቴ እናቴ ሲያገባ ያ የእናቴ ቤተሰብ በሙሉ እንቢ ብሎ ማንንም ይጥራል ምክንያቱም እኔ ወለዳለሁ ከአባቴ ጀርባና ከእናቴ ጀርባ ወጣለሁ እኔ እንግዲህ ሰዎቹ እንቢ ብለዋል አላህ ግን በሉህ አልመህፉዝ የጻፈው ምንድን ነው ኢብራሂም የሚባለው ከስራጅ ጀርባና ከእንትኑ ሐሊማ እንትን ሆድ ይወጣል ተብሎ ተጽፏል ነገር የዓለም ህዝብ በሙሉ አንሰጥህም ቢሉኝ አላህ ይሰጠኛል ወንድሞች እባካችሁን በዚህ እምነት በደማችሁ ውስጥ ይግባይን እምነት ስለዚህ ያንተ ያልሆነችው ሴት አታገኝ ያንተ የሆነችው ሴት ደግሞ ዓለም ቢተበሰብ ደግሞ አንድ ሰው ሊተው አይችልም ምን ደምል ይገባችኋል ወንድሞች ተማላችሁ አቂዳ እኮ ነው ቀልድ አይደለም አቂዳ ነው የምናገረው ያለው እኔ አንድ ልንገራችሁ ጓደኛዬ ነው በጣም ጓደኛዬ ነው እንዲያውም በጣም አብረን አደግነው እንደዚህ በአስመራ አብረን ያደግነው እንደዚህ በቃ ሰው አሁን አግባ ስንለው እምቢ አለ በቃ አላገባ በአለና 35 38 ዓመት እድሜ ሆነ ፈደብነው ለምን አታገባ ምናምን እያለን በመጨረሻ እሺ አለና በል እንግዲህ ከሳውዲ አረቢያ ከምታገባ አባቴ እናቴ አክስቴ ወንድሞቼ በሙሉ በአስመራ ከተማ ስላሉ ሂድና እዛ አግብተህ ቪዛ አድርጋ አስገባታለሁና እሺ ሄድ ተግባባን ወንድሞች ሄድና ወደ አስመራ ከመሄዱ በፊት ሁለት አክስት አሉ ሁለት ደግሞ እህቶች አሉ ለአራቱም ምን አላቸው አንዲት ሴት ልጅ ፈልጉልኝና ቀጠመትቼ يعني ብዙ ጊዜ ላጠፋ አልፈልግምና አላቱል ላገባለኝና ፈልጉልኛል አራቱ ሴቶች ሲፈልጉለት ሰባት ነው ስምንት ሴት ልጅ አገኙለትና እያንዳንዱ ሴት ሁለት ሴቶች ይዛ ቆየች ሰውየው ሄደና በእሁድ ጀመረና እህቱ ወደ አንድ ቤት ወሰደችውና አሳየችው እንዴት የመሰለች ቆንጆ ልጅ አሳያቸውና አልፈልጋትላል ወጡና ሄዱ እንደገና ለማግስቱ ወደ ሌላ ቤት ወሰደችውና እንዴት የመሰለች ደግሞ አሳየችው አልፈልግም አክስቱ መጣች ሁለት አሳየችው ሁለተኛው አክስቱ መጣች ሁለት አሳየችው ሁለተኛ እህቱ መጣችና ሁለት ሶስት ሴቶች መርጣ ቆየችና ወደ አንድ ቤት ገብታ ይህች አለችው እና ሊድራት ሊያገባት የተፈለገችው ልጅ እንዲያያት ጭማርቂ አክሪ ይዛ መጣችና ይህች ነች አሉ ሰውየው እስካሁን ድረስ ስድስት ሰባት ሴቶች ነው አልፈልግም ያለው እዚህ ቤት ሲገባ አንዲት ገረድ እኮ ነች ገረድ ማለት ሰርቫንት አንዲት ገረድ ነች ከገጠር የመጣችው በዛ ጊዜ 10 ብር ነበር ደሞዝ በወር ደሞዝ የገረድ አንትን ነበር ገረድ ሰርቫንት ነው የሚባለው ገረድ ነው የሚባለው ወንድመ እንዳልሳሳ ሰርቫንት ገረድ ይባላል አዎ እና ከገጠር መጣ እዛ ቤት ልብስ ታጥብ ነበር በጥስት አድርጋ እንግዲህ እዛ ጊዜ እንትን ብዙ እንትን ያልነበረም ያኔ የሰለጠነ ሀገር ስላልሆነ ያኔ ማሽን ምናምን አልነበር እና በጥስት ያጥቡ ነበር በጥስት ብዙ የቤተሰቡ በሙሉ ልብስ ተከምሮ እሷ ታጥብ ነበረች ያኔ እስከዛም ድረስ መልክ የላት መልከኛ አይደለችም ከገጠር ነው የመጣችው እና ደግሞ ገረት በአስር ብር ተቀጥራ የምትችል የምትለው ሲገባ አያትና እነዚህ ቆንጆ የመሰሉ ሰባት ስምንት ሴቶች አልፈልግም ብሎ ገብቶ ያቺ ልጅ አሳዩትና አሴር ምናምን ይዛ መጣችና አሁን ለእህቱ ምናላት ይህቺ በውጭ ያለችው ልብስ የምታጠብ የማን ልጅ ነች አለ ኧረ ዘወር በል አለችው ይህማ ገረት ከገጠር የመጣችው አንድ ገረድ ነች ተቀጥራ የምትሰራው እሷ ካልሆነ አልፈልግም አለ ወይኔ ጉዴ ፈላ አለች እህቱ አንተ ምን አነካ ምን ነካ አላህ ስብሃነ ተዓላ በቁርአኑ ምንድን ነው ያለው በሱረት አልበቀራ أتستبدلون بالذي هو أدنى الذي هو أدنى بالذي هو خير؟ مكناتهم الله سبحانه وتعالى المن والسلوى يميزان مار ولا لنا تسكوت عندنا جواس السجاء نجيت لسجن السجاء من والسلوى عند الكسماء أوردوا الله في تتعشوا أنفلق ما ادعو لنا ربك يعني يخرج لنا من من من بقلها وقساها وفومها وعدسها إنيا بسل فول منامن إن عدسنا منفلقه ونجي يهين أنفلق ماله كذا على من على شو الله أتستبدلون الذي هو أدنى بالذي هو خير أنت مدفون جر تلقون جر مار ولا لنا يوفقا تتعشو الله تتعشو عاسل انتنو فولنا يعني جبتنا انتنو فولنا مسرم فلقو سلا لا شو على شو أهون لما سويو اندي تمسلتش يتماركتو أي اندي تمسلتش كونجو كونجو أيتو لا ايشن نمفلقو عليك أهون من يحترقون قريب إذا يقبوش يقولون ይህ ሰው የውጭ ልጅ ነው የሚያገባ ከሁለት የሚወለዱ ሶስት አራት ልጆች አሉ ብሎ አላህ ተፈዋል خلاص ታዳናችሁ ሄደው እንዲያው አፈሩ ቤተሰቦቹ ምን ብለ ነው ጠይቃሁን ብለው ጠየቁና ሰማ ምን አልহামዱሊላህ ገረድ ነጭ አሁን አግብታ ወደ ሳውዲ አረቢያ ለመሄድ እንዲያ አንድ ቀን እንኳን خلاف አላደረኩም ሰጡት አገባ ሁለት ወር ከስዋጋ ቆያስ መራ ከዛ በኋላ ቪዛ አርጎ አብረጣት አሁን ሶስት ልጆች ወልደዋል እዚህ አጠገቤ ነው ያለው ሳውዲ አረቢያ ስለዚህ ትንሽ ከመስመር ወጣን ሰይድና አሊ ደሞ ነቢያችን ሰለላሁ ዐለይሂ ወሰለም ሊጠይቁ ብለው መጡ አሁን ቁጭ አለ ተከስ ሲጠይቁት ለምን ነው ዝም ያልክ ብለው ሲጠይቁት والله ما منحني من الكلام الا هيبه النبي صلى الله عليه وسلم نا يا نبياتشن وبسنا يا نبياتشن ما يتكسر في السلو ذم يسنن لجهس تقين جماعه الصحابه فرقوا على في حال فقال له صلى الله عليه وسلم نبياتشن يا قالوا سو بفتون ما يقول ما جاء بك يا علي ابي من دون يا متى هذه بذي غزي ودني متىو من دونه علي فسكت ذمة فقال له تريد أن تتزوج فاطمة سبحان الله العظيم من نكرت شو نبي أشتر الله نكرت شو فاطمة لما قبلت ما يمتعه قالوا قال نعم يا رسول الله قال أزوجها لك بشر يانسنك يجي جناسة تستطر أنت السوانتر تستطر يانسنك لنا إدرها له أبشر عنه قال لكن ما عندك من الله للتاجبة هذه مهروم بالنوالي فقال علي بن أبي طالب من النجر اللي يجي مالك انت فاطمة لما قبلت مستعد من النجر اللي يجي مالك تنش من الله قال ما عندي أي شيء فقال صلى الله عليه وسلم هل انت عندك درعك يا والساو ويوم دموش من هم كانوا بس بدارت የሚስተካከልና ከተስተወርዋሪ ምናምን የሚያድነ ወልታ በትግርኛ ነው ታማርኛ ምንድነው ጋሻ ጋሻው ያ ጋሻው በብረት የተሰራው ጋሻ ወደ ጦርነት ሲሄድ ስለብቶ አንድ አይደለም ማለት አፍል አልበላ ወላኪን ላ ይስዋ መህር ለፋጢመ ምን ያደርጋል ለፋጢመ ምን ማደለም ሐሊ እሱ ፍቃትና እሱ መህሩ አይሆን ሱብሃንአላህ العظيم እንደ ገንዘብ ቃድለም ይቆጠው ያኒ ለምሳሌ ጫማ ልብስ ስትወጣ ቆብ ልብስ ስትወጣ ልክ እንደዚህ ነው አንድ መሳሪያ ነው እሱ ስጣታል قال علي بن ابي طالب يا رسول الله لفاطمة هون ይሄ ይሆናል እኔ አይደለም አባቷ ወሊ አምሯ እሱ ስጣታል وزوجها اياه بذ درع አገባት ማለት ነው وقال له صلى الله عليه وسلم እንደገና ምን አለ سيدنا علي በል ነቢያችን ስለዚህ ድርዕና ጋሻ ሳይሆን አንድ ገመል ደሞ አለኝ አንድ ገመል ደሞ ከሱ ተጣጣለው አለና ነቢያችን ምን አደረገ وقال الرسول صلى الله عليه وسلم اشتري بثلث مهرها مهرها مثاله جملنا غشاو كهونه ولتم تشطو يعني نكتب عند الشبر كمتا هلتم وي 10 شي كمتا بثلث تسالونا عند ثلثنياو رطور بذلك اذا انكم على اللي بيقول لك انه نيت نقول لكم رطور مالك طيب شطو شطو بذلك بمن شبر كهونه በሶስተኛው ተላሳ ሶስት ሪያል ጥርና ሸቶች ይገዛላችሁ ነቢያችን እንዴት ሸቶ እንደሚወዱ የሚያሳይ ነገር ነው ነቢያችን ሳሰለም ሰውነታቸው በሙሉ እኮ ነው አንድ ልጅን ራሱን እንደዚህ ብሮ ከደባበሱ ሶስት ቀን ያዛ ልጅ ራሱ ጥር يعني ምስክ የጀና አይደለም የተመረጠ ሸቶ እሱ ይሸት ነበር ነቢያችን ሰውነታቸው በሙሉ ለበስተት ብሎ ኢማም ሆኖ እንደዚህ ሲያልፉ ማሻአላህ እና ማእሙሞችና ሰግራጆች በጣም ይደሰቱ ነበር ምክንያቱም ከሰውነታቸው የሚወጣው ጥጥር ሸቶ ነበር በጣም ይወዱ ነበር ሸቶ ስለዚህ ሺብር ካለ 333 የሱን አንሶተኛ ጥጥር ይላላታ طيب በዚህ አገባ ማህሯ ምንድነው አንድ ጋሻና አንድ ግባ ሱንተሽቶ የቤት አልጋ የቤት ቁሳቁስ ተገዛበት የተቀረው ደግሞ ለፋጥማ ትንሽ ልብስና ምናምን ገዛላት ማለት ነው አሁን አገባትና ነቢያችን ምን አሉ አቅልስ ያደርጉ ውሰዳትና እንዳትቀርባት አሉ እኔ እስከምመጣ ድረስ አንቺ ነገር እንዳታረጉ አላቸው አልዋቸውና አሊ ሚስቱን ይዞ ሄደ فقال لهما ابعدا ساتيكما ቁጭ ብላችሁ ተቀበሉኝ። فذهب النبي صلى الله عليه وسلم ተከትሎ ነቢያችን ሄዱና ተተወጣ نعم قال توضأ ولتم يا علي وضوء ارج يا فاطمه وضوء ارج አልዋቸውና وضوء አደረጉ። ከዛ በኋላ ከዛ ከውዱኡ መህዋ ሩዋ وضوء ተወሰዱና ነቢያችን በአሊ ፊትና በፋጥማ ፊት وحاول رج رج رج هرغو رج وارشو مالكتو تمركوت يا اخوة هوني متاقبو وين ولاتشن يا جبان في نظر الله فضل جن هوني متاقبو سوزن في هنسونا بدك تمركتو بس آتا كامي سنهونا نو نبياتي لذي هذا الرغو تنا كوهو عبتو تتاشو لا رج الله شو مالكتو توضعو ودوك هذا الرغو وقال النبي صلى الله عليه وسلم صليا ركعتين ሁለታችሁም ረካዓተን ረካዓተን ስለዱ አላችሁ ሁለቱም ረካዓተን ረካዓተን ስለዱ ከዛ በኋላ ነቢያችን ያሉ ያ አሊ አሉት ናም ቀንጅሽ በፋጢማ አናት ላይ በዛ አናትዋ በራስዋ አስቀምጣሉትና ቀንጅሹ በፋጢማ አናት ላይ አስቀመጠን አሊ فقال ይህን ዱዓ በል አሉት ነቢያችን ምንድነው ዱዓ اللهم اني اسالك خيرها وخير ما جبلت يعني خلقت له واعوذ بك من شرها وشر ما جبلت عليك نعم يعني الجيب انا صوابين بالبروا كمته جيتاي فاطمه كو سونج شر الله خير الله اني مفلقو كن خيروا بتش تسعين شروا دمو وبقى ازرو ودني اتامطاو خيروا تسعين يعني يتفكر الشبك خير بالشهر الثاني شروا قد حارك اللي بلو دعاء درجة معرفنه طيب اهون عند سوسيا قباك النانتي زي مستمون اهون مسو سماني هون سالاتشو بدارو بلال عند موسلي هون اشرار بليلان بليلان قلاتشو تستاقبو اندبي هاد الرقاتشو الله يرحمه اندبي هاد الرقا والله تبي يهلو مجمرة درجة مجمرة قولت من ناجر مجمرة ይሄንነት አለ ይሄን የሚያክተው የለ ሁለተኛ ደረጃ ደግሞ የራበሰው እንዴት የመሰለ ሩዝና ስጋ ክትፎ እንዴት የመሰለ አጅቦ እንዴት የመሰለ ቀይ ወጥ ዶሮ ወጥና በየአይነቱ ጭማቂ በየአይነቱ ስታመጣለህ ያደርጓል ሁሉ ነገር ይሰውየው ደግሞ ቢዝነስ አዲስነስ ምንም ነገር እድትም ይሄን ነገር አይቶ ያቀም አታውቁ ነገር ላኪን በዚህ ነገር ተሐባል እት والله እንዴት መስለህ ስላል እንደሚሆን ለዚያችን ይሄን ነው የሚያስተፋፋው ስለዚህ ዱዓ ታደርጋለ እጅ በራስዋ ታርገ ዱዓ ታደርጋለ ሁለት ረካ አስተግዳላችሁ ከወሐውራጭ ረክ ታደርጋላችሁ ከዛ በኋላ ነው እንትን የሚመጣው ያኔ የሚደረገው ነገር ከዛ በኋላ ይቀጥላል ማለት ነው ፈይ ثم قال ركعتين كسجدوا بهلا مبروك لنا الله يعني بطرو طرو انتم يا زمان الناس تقولوا دعاء ارجو نبياتكم صلى الله عليه وسلم بر سب ارجو زكتو ودبيتاتكم هدو مارسلو علينا فاطمة فاننا بطرون ونحن نرى اخوة اهن اجما مرو يا علينا فاطمة اجما مرو بالحام يا مارنا الله لن يودو اجما مرجمرو هوتاتكم እኛ ደግሞ የምንጀምረው በሚል ነው አንድ ጓደኛችን ነበር ከአሜሪካ መጣና አንድ ትልቅ አዲስ አበባ አጫፍና ያገባት ጓደኛችን ምን ማለት ነው የማውቀው ሰው ማለት ነው ታሪክ አይደለም በሸሪቶን ሆቴል የአሙዲ ሸሃቡል ነው ትሉት የአሙዲ ሆቴል ሸሪቶን ሆቴል በዛ ለሰርጉ ብቻ 200 ሺህ ብር ጨረሰ ለሰርጉ ብቻ ሰው የሷ ወርቅ የሷ ጨርቅ የሷ ደን يعني ካገባት በኋላ መኪና ተከራዩ ካዲላክ ነው ፊዮሪ አበባ ምናምን ለጠፉላት እንደገና ከሱ በኋላ የሚሄዱ 20 መኪናዎች አሉ ዲዲዲዲ ያረጉ በተባርቱ ሲሉ የራሱ ገንዘብ አለው ኬኩ ገንዘብ አለው ምን አለው ከዛ በኋላ ምሽር يعني ሰው ለሰርጉ ብቻ ምግብ የሚበላ በሸሪቶን ሆቴል ከኬኮ ጋር ከምን ጋር 200 ሺህ ብር አጣፋ ማሲያ አይደለም ማሲያ ሰይድና አሊ ያኒ 200 ብር የማይሆን ነገር ብር ከፍለው አፈል እንት بالعالم ያገባሉ ሰውየው ደግሞ ማንነቱ ያልታወቀ ሴት በ200 ሺህ ያገባታ ይገርማ እንዴ ምን አይነት ትዳር እንዳደረገ ይዟት ወደ አሜሪካ ሄደ ከዛ ታሪኩ ማናቀም ላኪን ታሪኩቆ የምናቃቸው እዚህ ሳውዲ አረቢያ በስንት መቶ ሺህ ብር ያገቡ በሶስት ወር ውስጥ ሰዎች አሉ። على كل حال علي لم يتزوج على فاطمة في حياتها علي ستنا فاطمة بهوتاتቸው ያሉ على جبابته يعني ليلى ست على جباب يعني ما حدد الزوجة አንድ ቀን ብቻ ሰይድና አሊ ተሳስተው ነበር እኔ ደግሞ ተሳስተዋል ለሰሃቢ ተሳስተዋል አይባልም ላኪን ነቢያችን ስለመሰከሩለት ስህተት መሆኑን ሰይድና አሊ እንደተሳሳቱ ነቢያችን ነው በቁጣ የተናገሩትና ሰይድና አሊ ተሳስተዋል ማለት አያሳፍርም እኛም ተሳስተዋል ላኪን ስህተቱ አልቀጠለም ታርመዋል ስህተቱ እሺ ምንድን ነው ያደረገው ስለ ፋጢማ ቢንት ነቢ ይያለች ይሳቸው የአቡ ጀህል አቡ ጀህል ማን ነው አዱ والله وعدو الرسول صلى الله عليه وسلم وعدو الاسلام وعدو المسلمين وعدو القران يهونه ابو جهل بل نبياتين ابو جهل بغزوه بدر سيدنا عبد الله بن مسعود تنشنا دقاقو سو لذا جبل يهونه يهنهلو ابو جهل ራሱን ቆርጦ እንዲያውም ራሱ ለመሸከም ሲፈልግ ትልቅ ራስ ለሆነ አልቻለውም አብዱላህ ኢብኑ መስዑድና በገመድ አስሮ እየጎተተ እየጎተተ መጣና ነቢያችን ፊት ላይ አስቀመጠው ይሄ ነው አቡ ጀህል አላቸው ነቢያችን እግራቸው ዛ ራስ ላይ አስቀመጡትና ምን አሉት لكل امه فرعون وفرعون امتي هذا الرجل ابو جهل يا امه محمد فرعون يا ابو جهل ነው ብሎ በቃ ጣሉት አሉና መሬት ቆፍረው ይችላሉ ይህ ሰውየው አቡ ጀህል አዱ ወላህ ነው ሰይድና አሊ ምን ደነካቸው አላቅም የአቡ ጀህል ልጅ ሊያገቡ ይፈልጋሉ እንዲያውም አጫት ሊያገባ ነቢያችን ሰው ሹፍ የነቢያችን አነጋገር በጣም ረቃቅና ምንም አይነት እንከን የሌለው ንግግር ነበር ምን አሉ አሰላቱ ጃሚዓ አሰላቱ ጃሚዓ ምን ማለት አሰላቱ ጃሚዓ ሰዎች ተሰብሰቡ አንድ ጉዳይ አለ ማለት ነው ሰዎች ተሰብሰቡ ወንበር ላይ ወጡና قالوا الحمد لله رب العالمين وصلي وسلم على رسول الله ابن بلو من قالوا بلغني ان ابن ابي طالب تمركزوا عند غنغراتو درو علي بن هيروس نصر يا ابا تراب يا ابا حسن من امن يتنبر አሁን ግን በጣም ስለተቆጡ እና አነጋገራቸው ቀየሩ ራሱ በላغني ان ابا طالب قالوا ان ابن ابي طالب ودي ابو طالب قالوا يا ابو طالب ليش لمن بتسمو وين بتكتبوا عن طرسهم تبشكوا ان ياكل ازاي باي فرماش من يلالو عند سو كبشكه كتناجده يعني يا عند سو كبر مكان تنش يعني نبياتكم دا درغوت اول اتفاساتو نبياتكم اسو يا ابي طالب ليش نو لذلك يبالالي يا ابي طالب ليش قالوا جم يمقماتلنا يمودد سن توتينا يا ابي طالب ليش ليلى مثل يا جباي فلغان كليجي بلايا فقال النبي صلى الله عليه وسلم والله يا قالوا إني لا أحرم ما أحله الله له الله حلال يا درق النف إني حرام لما رجع ألف اللقم ألف شلمي علي هل السنية سنية هر سنية لي أقبائي السلام بشرعه لكن والله لا يجتمعاني بنت رسول الله وبنت عدو الله تحت رجل واحد وفي بيت واحد الله أكبر يا نبيو لجنا يا عدو الله لج أبو جهل هلتم باند ون تسترنا باند بيت أي كمتم لا يتزوج أبدا عليه بنت أبو جهل كفل قالوا يطلق فاطمة فليتزوج ما شاء انجي يا نبيو لجنا يا عدو الله لج باند بوتا باند بيت أبو جهل فسمعها علي ففسخ الخطبة يعني قد لك يعني ولو هلا لنا تواس مالتني أبو جهل على قفاتك واندمج تلك فائدة تزيل من يقني عبد النبي فائدة لساوت وستلع لك تزيل أسجلو كعلمات شو كان سماشو تزيل عند فائدة وصوب لك لساوت أسجلو قد هنا أعون كتبع له تلك فائدة من ذلك سيسوس واندمج تموت نبي أسجل من ألو يا عدو الله لجنا يا نبي الله لجهل السنبان بسو سر يعني بسو مثل أي لهذا أي شرمان علماء اسمنا بكلك فائدة عند سو مثال لشو للا مستهول السنية مثل يا جبا كسر لدي عند يوم السوان بمية قطع بمية عندات بمية قدع نقر آيا جبا لمثال محمد يتبانو لمثالي يمان نبل يصفية بانو ودلن عمره لتنيا مثل ياغبا في تنك ودنيا ويدبركو بياغبا صفية من تلعنك هنات يدالك ودنيا ويبس بلتات التايا والكو يردركو محمد يهدنا يمثل ودنيا بياغبا من السماتان طرق السمات طيب وين بانتارو محمد يفاطر يسون يصفيا مثل بانو عامت أنه لسنيا في أقباء يصفيا كبات ثلاثة ونجو بدأني مثل ثلاثة النام يعني لي فجوية من يولون عند الهدو أقباء من تعلق شي من دنو مع عبد الأوكي أوكي نو نقرو ينتلو مرتلو ويسكال الى ايا ورشنو تلزي من دنوم بلو عن اولاد تنيامي سلما بارسة فلقات واندموش عن دنيامي سوان اني قدانا سوان اني اقوصل نقر ارجع التاقبا نتاريسة تتاشو انو عن دنيامي سكال تقع السرعة مهلفتا نستهونا بسرعة ستهيب تابت انا سوان اني قدا በጣም ሷን የሚጎዳ ወይም ጥላቷ ወይም ጓደኛዋ ወይም ከነዛ ያኔ የማይሆን ቤተሰብ ወይም ደግሞ ያኔ ስትፈኩር የነበረችው አንቺ እኮ ባልሽን አገባዋለሁ እያለች ስትሰድባት የነበረችው ሄደ ስታገባት እና አንደኛው ምስተህን በመጉዳት ሌላ ሴት አታግባ አሉ። ለዚህ ነው ሰይድ ነረሳ ሰለም የነቢያችን ልጅ ያነሱ እሷን የሚጎዳ ያዱ والله ንሳን ሰው ያስተምር አለ ተለከለች ማለት ነው። خلاص طيب اذا ይህ ነገር ተከተተ ለሴን ታላገቡ ሰይድ ነሐል اذا وكان له علي ከፋጥማ ከሞተች በኋላ ከፋጥማ እንግዲህ አራስ ታሉታል حسن الحسين زينب ام كلثوم جن ستنا فاطمه مكان يموتوا نبياتكم كموتوا بهالا ست صور تشقلتوا ستنا فاطمه ماتوا مالك كذا قتلوا يا جبواتشو سيدنا علي 14 يوند نجنا 19 ست نج ولدوا سنتونو 33 ولدوا سبحان الله العظيم جبنا وبن ورماسة بقى فحل فحل تاكنا سمد انه فحل فحل مالك يجمل وند مالك لتفر لمنجد لجنة لحيل لهم اللي ميادلت بالفحل البلد وند وند جبل مالك سيدنا علي الذي نظروا كفات ما بحالة ثلاثة صف ولدوا كفات ما هرات ولدوا تكلال لا ثلاثة سبات مجف ولدوا سيدنا علي. طيب وثم ولديه علي ولدت رجاتشو من بلو سيمواتشو محمد محمد انديز محمد الأكبر محمد الأصغر بلو ولدت رجاتشو محمد محمد على واتشو لمن دنو بلو سيطيقو حبا للنبي صلى الله عليه وسلم نبيات من بسهان ودفت لنبرو محمد بنو قلت لجاتشو محمد علي برني ساوق نظر محمد الأكبر محمد الأكبر يبان نظر ايه عندي نو ايه نموي هنا بديناتشن هنا سيدنا عمر راساتشو وند الجيش نظرواتشو ان نبياتي صلى الله عليه وسلم عندك ان خير الأسماء عبد الله وعبد الرحمن بلو سنتنا اكبرو يعني الله يوداتشو ناتروس المكو عبد الله وعبد الرحمن يمساسلو ناتشو كمثال عبد السميع عبد الغفور عبد العليم عبد القادر الذي يعني ما عبد احسن شيء دلالو سيدنا عمر بن الخطاب كان له اولاد سماهم عبد الرحمن الاكبر عبد الرحمن الاوسط عبد الرحمن الاصغر سلسل جشف عبد الرحمن تلاركو عبد الرحمن مهكلو مهكلنياو عبد الرحمن سنسو بلو صوت الجاشو عبد الرحمن لمن دلو بلو سيطيقو أحب الأسماء عبد الرحمن سلواني لقال جمي لقال جمي هاي تهجب محل تهجبو بلو صوت الجاشو نسي هذا الرجل. نعم قال سمعت النبي صلى الله عليه وسلم يقول أحب الأسماء إلى الله عبد الله عبد الرحمن سنبي عبد الرحمن سنسو وكان عنده ابن هذا سيدنا علي بن ملك سيدنا علي عند اللي نبراتشو محمد ابن الحنفية في البلد محمد ابن الحنفية السور ابن علي نو لكن ليلة محمد نبراتشو انتنو سيدنا علي ليلة محمد سيدنا نبراتشو ان دايم ماتا محمد ابن الحنفية يبال نبراتشو لمن ابن الحنفية الناسو من بني حنيفة يمبالو قبيلة كالنسونة ناس الناس بني حنيفة يمبالو قبيلة كالنسونة يعني محمد ابن الحنفية الحنفية مالك فبني حنيفة يعني الناس كالزامي تلذيك محمد ابن الحنفية يعني ابن علي بن أبي طالب مالك عند الزبلو يسيّم نظر فمرة عندك سبحان الله يا علي لج حسن إنا يا علي لج محمد بن الحنفية ولكن تتعلم كان يقال لا شو بتأثبت كمان لو هنا قد تملك دوري فتتعلم محمد بن الحنفية يمان اللي جنو طافوا اللي يسيسهم محمد بن الحنفية يمان اللي جنو طافوا اللي جنو فتتعلم كمان بقونا يا علي اللي جنو أبطاتوا علي نوغن إنا سحنفية متبالسين إنا الحسن دمو يا علي الجنو ولدتم يا علي الجنو فتألوا فقرار ربي على مقبرة فتألوا هلدتم فقال انجلي محمد ابن الحنفية، الحسن ابن مين؟ ابن فاطمة. ماني بلطال وندمج يفاطمة اللي بلطال ويسي ابن حنفية يفاطمة اللي بلطال لأن فاطمة هي نبيها سنجلي كتب قلبوا هلا يقول لها شنجلي مجمرة تجمر من مصفونا جار مثل الله لها شو بش أنا شاو قلت بلطال سرونه من هذا محمد ابن حنفية لحسن ابن فاطمة لا كلتنا فتعال سلالنا نا ودى بيتين مته اكرتابا لي اكرتابا لي من تعلق والنموذ محمد ابن الحنفية لمحمد لحسن ابن فاطمة بنت الزهراء بنت النبي صلى الله عليه وسلم فتعال سلالنا انت ودى بيتين مته اكرتا بلنج يعني اكرتا كنيقا اكرتا وسلامج من تعلق والنموذ تتعقلون ترونه ومتفنوه أهل إننا أبو أنس بنتعلى إني بتأبيت أنت أبو أنس وده بيت يمسه إكرتا بلين شاق إبراهيم إكرتا بلين بله لمنين بلو يتأبيت من الكتاب المني ترونه وي ترونه وي أنت ترونه تأثر لين جسنه ترونه وي هنا ترونه لله الجبتشم أبطالي محمد ابن الحنفية لمحمد ابن فاطمة فتعبتنا لنا أنت ودبيتي متى إكرتابا إكرتان للي فتلك أنت معنا أني المتعمله يترو نوي قراد الله ولكن قرنتين من جراتي يتدبك قرون جراتي لمن جنو الدبيها لو بنن قال يا الحسن ابن فاطمة ودني مته اكرتابا لن مكنياتم انت كنيت بالتاله الناته كنيت بالتاله شنا تلقوا من دا تلقوا مهارقنا تلقوا بالكرت انت اللي توصلوا مكنياتم يتقالوا سوش تتركوا مجمّر يا مسو اكر تارج اللي عفو بالنيالو يهولتهم دابري هنو من داني وستو في السنو بلو نبياتين سنة تناجرو دابري هنو اجند سوست جام ستبلت اللكني اني متش اكر تارج اللي زنيه كلان له لكن انتي فاطمة ليج انتي علي ليج انتي كنيت بلت اللي الناسي كنيت بلت اللي تلزي انتي لانا اجرون وسلاته الله أكبر والله انت لا تملكتهم بيش انت لا تملكتهم أهل الله يبلك من دا لحسن مثل قوي مثل سؤال واندمون لحسن بيش يستطال لا يا نبيات كن بيتستاذنا يا فاطمانا يا حسن يا نبيات كن بيتستاذنوا النفسون بما أكبروا محمد بن الحنفية تلك من دا بيستاذنوا እንግዲህ ይሄን የተሰላለፈና ወንጀል ያለው መስላል ነገገረ ላኪን ግልጽ ነው ለአላህ ለሙሐመድ ኢብኑ ሐነፊያ አጅሩ ዳብል አጅር አርጎ ነው የሚሰጠው ምክንያቱም መጀመሪያ ታረቀ ሁለተኛ ደግሞ የነቢያችን ቤተሰብ አክብሮ ፈድሉና በልጠቱ እናንተ ብትወዱ ኢንሻአላህ ምክንያቱም የነቢያችን ስጋናችሁ ብሎ እንተናደረገ ማለት ነው ፈይ ከዛ ከተሎ وصلنا من أولاده ثم محمد ولسنا أولاده محمد الأكبر محمد الأصغر سيدنا علي عندنا لجوش ولدنا سيدنا عمر سيدنا أبو بكر سيدنا عثمان بسعان ولدات شهود الظاهر أبو بكر وعمر وعثمان ثلاثة خلفاء الراشدين علي بسعان ولدات شهود الظاهر وند ولدنا أبو بكر علو ሁለተኛ ወንድ ወለደና ዑመር አለው ሶስተኛ ወንድ ወለደና ዑስማን አለው አንድ ቀን ሰይድና ዑመር ወደ ሰይድና አሊ ቤት ሄዶ ኡሙ ኩልሱምን ዳረን ይሉ ሲሄዱ ልጆቹ እዛ ተቀምጦ ነበርና አሳወቃቸው ያ አቡበከር አለው ና እነዚህ ሶስት ልጆች የኔ ናቸው እና ይህ አቡበከር ነው ይህ ዑስማን ነው ይህ ዑመር ነው አለ ብሎ ደስ ይነግረው በጣም ደስ አለው እኛን በመውደድ ነው አለው። አው አቡበከር ወዳለሁ አንተን ወዳለሁ እስማን ወዳለሁና ስማችሁ ነው እንትን ያልኩታል። የሁላችሁ ታባዎች እንዴት ይዋደዱ ነበር በጣም እሺ። ከዛ በኋላ ምን በናትህ يعني ልጆች ልጆች አንዷ ኡም ኩልሱም ትባላለች زوجها لعمر بن الخطاب ما عمر اغطى مالك هنا تظهر كرم النبي صلى الله عليه وسلم علي تربى مع ابي طالب ان ودزي تمهد لمده ما اغطى بر اليهود عمر ادنيو بتفزا جزي كان تابعاي ام كلثوم جنات النشوش لمن اغطى بتلو سيدنا عمر وده علي بيتهدنا يقول لك النجي صحباتي يا أخوانا لسكتنا لسميتنا لكنجنا أعجبوا من الضر لكم نقر نظر إني أعجبوا هلنا يا علي نعم إني لنبي صلى الله عليه وسلم دان دبوتا أجنب شانت شوان له اللي هو بحثة يعني حثة لك لأما لسيدنا رسول الشيء يا نبي صلى الله عليه وسلم أعمات شوان له እኔ ግን አሁን ሌላ በር ላንኳኳ ፈልጋለሁ ነቢያችን የኔ አማች እንደሆኑና ያኒ ግንኙነታችን በዱንያ ሆኖ በአኺራ ደግሞ የርሳቸውን ልጅ ና የነቢያችን ልጅ እንዳገባ ስለምፈልግ ይህች ኡም ኩልሱም የፋጥማ ልጅና ያንተ ልጅ ሆነች እባክህ ዳረኝ እኔ ስትፈልግ አይደለም ላኪን ከራመተ ነቢ ተአደለም የቤተሰብ የነቢያችን ቤተሰብ ንቡዋ በንቡዋ ውስጥ እንድገባ ስለምፈልግ ነው እና እባክህ አክርመኝ አክብረኝ ልጅ ስተያሉ እንደዚህ ያለ ሰው የፈለጉት እድሜ ቢኖረው አትሰጠው ለቁም ነገር እኮ ነው በነቢያችን እምብርት ውስጥ ልገባ ፈልጋለሁ ይላል። ምክንያቱም ኡም ኩልሱምን ካገባ የማን ልጅ ነች? የፋጥማ ልጅ ነች። የነቢያችን የልጅ ልጅ ስለሆነች ገባ ማለት ነው። ስለዚህ አለ ምን አሉት? እሺ እልክልሃለሁ አላቸው። ትልኳት ምን አድርጎ ነው የላከዋት? ተምር ሰጡት። ሰጥቷል ጥሩ ተምር በሳህን አድርጎ ሂጅና ለዑመር ይህን እዩ፣ ደስ ካለህ ተምሩን እሰጥሃለሁ ብለሽ ንገሪው አለ። ኡም ኩልሱም ተምሩን ይዛ መጣችና ተሸፍናለች ይቷይ ታይ ተምር ይዛ መጣችና የአሚር المؤمنين አለችው አባቴ ለሃል ይህን ተምር ይሁንና ደስ ካለህ ምጨምርልና እንድትል ሰጠነኝ ይልሃል አባቴ ያል። ሰይድና ዑመር ምን አደረጉ? በሸርጤ እንዲያይዋት ያስፈልጋል አይደለም? ትንሽ አናገሯትና ፊቷን ተምዘስ ስትል ፊቷን ከሸፏል። ፊቷ የነበረው ሂጃብ ተፈታ አድርጎ ፊቷን አዩዋትና እንደገና በጣም እሷ ተለኮሰች። በቃ በጣም ተናደደችና ተምሩን ይዛ እየሮጠች ወደ አባቷ ሄደች። فقالت يا ابي انت ارسلتني الى رجل سوء በጣም ባለጌና መጥፎ የሆነው ሰው ነው የላከኝ። እንዴት አደብ የሌለው ሰው ይሄን እንደዚህ ያየኛል ብላ እየተቆጣች ለአባቷ ስትናገር አባቷ ምን አለሻል? አው ተምሩ ጥሩ ነው በዩ አለ ብሎ ነገረኝ አለ። ለአባትሽ ተምሩ በጣም ቆንጆ ነው ላክልኝ ብለሽ ንገሪ አልዋትና ይሄደች ማለት ነው። ግን ፊቷ ትንሽ ከፈት አድርጎ አይዋትና ተቆጣ ተናዳ ለሰይድ አሊ። ሰይድ አሊ ምን አለሽ? ወላሂ ተምሩ ጥሩ ነው በዩ አለኝ አለች። ያ ኡም ኩልሱም አላት ይህ እኮ ባልሽ ነው ሊደርሽ ልጅ ሊያገባ ስለፈለገ በሸርዑ መንገድ ይችን ለማየት ነው እንደዚህ ያደረገና አንቺ ትቀበያለሽ ወይ? እንግዲህ ሰይድ ዑመር ነው አሚር አልሙእሚኒን ፋሩቅ ሀዚህ ልኡማ ሙበሸር ብልጀና ሳኒ ኸሊፈተ ነቢ ስ ሰለም ምን ይወጣዋል? ሰይድና ዑመር ዝም አለች። ና ዝም ማለት ደግሞ ፍቃደኛም ሆነ ሰንድ መሆኗን ነው የሚያስታውቀው። ዳርዋቸው እንግዲህ ኡም ኩልሱም ለሰይድና عمر بن الخطاب أجبات ما شاء الله ولدو زمدو كم يموت بجرة سيدنا عمر بن الخطاب ثم كنتم كنت تشوفها بنفسها رسمها رسمها طيب አሁን እንግዲህ ሰይድና ዑመር ምን ሆኑ? ተመልከቱ፣ የአራቱም ተመልከቱ ወንድሞች፣ የአራቱም ልንገራችሁ፣ እንዲያውም የአምስቱ እና ሰይድና ረሱል ሰለላሁ ዐለይሂ ወሰለም አቡበክር ወዑመር ወዑስማን ወዓሊ ማንም ያገኛቸው ሲከነተ የሚያገናኛቸው አለ ወይስ ጊዜ እንደናጠፋ ይነላ ያገኛቸው? ረሱል ሰለላሁ ዐለይሂ ወሰለም የዑመር ልጅ ሐፍሳ አገቡ፣ በሐፍሳ ተገናኙ። እንደገና የአቡበከር ልጅ ደግሞ አኢሻን አገቡ፣ አቡበከር ደግሞ ተገናኙ። ሰይድና ዓሊ ለአቡበከር ኡሙ ኩልሱም ሰጡት፣ ተገናኙ። ነቢያችን ፋጥማ ለማን ሰጡት? ለዓሊ ሰጡትና ከዓሊ ደግሞ ተገናኙ። እንደገና ነቢያችን ሰለላሁ ዐለይሂ ወሰለም ሩቀያን ኡሙ ኩልሱም ልጃቸው ደግሞ ለዑስማን ሰጡት፣ ዑስማን ደግሞ ከነቢያችን ጋር ተገናኙ። እነዚህ አምስት በጋብቻ በሙሉ ስልስልስ ብሎ ተገናኙና በጀና እንደዚህ በአንድ ፊርደውስ አልዓላ አምስት ይቀመጣሉ ማለት ነው። اللهم اجعلنا منهم يا رب، اللهم اجعلنا مثله، اللهم احشرنا يعني في زمرة نبينا محمد وفي زمرة أبو بكر وعمر وعثمان وعلي. النفس تكسلا الله بكرمه بجوده برحمته برأفته بإذنته فالنفس جاء يحكم مثل الله سبحانه وتعالى من العلم. طيب، مرة እዚህ ላይ ትንሽ ብናሳርፍ አይሻልም? የሰይድና ዓሊ በሁለት ሳምንት ነው የምጨርሰው፣ ምክንያቱም አሁን ብናገር ግማሽ ሌሊትን አይጨረስም እና እዚህ ላይ ትንሽ እናሳርፍና ከዛ በኋላ እቀጥላለሁ እያልኩ አሁን እስካሁን ድረስ የተባለው ትንሽ ምን ፋኢዳ ነው፣ ምን አክላፍ ነው የምንወስደው፣ ምን አይነት ጠባይ ነው፣ ምን አይነት ትምህርት ነው የምንወስደው፣ እስቲ ለሰባት ደቂቃ ሻይ እየጠጣን ውሃ እየጠጣን ተወያዩበት። አልሐምዱሊላህ እመለሳለሁ፣ እቀጥላለሁ፣ አንድ ግማሽ ሰዓት ጨምራለሁ። የሰይድና ዓሊ በጣም ረዥም እና ጣፋጭ የተገና ማለት ለእናንተ ነው። ውሃው ብቻ ጠጣዛው ኮፒች ነው ምናምን ይወረች አላ ማለት ነው። السلام عليكم ورحمة الله وبركاته يا جماعة. السلام عليكم ورحمة الله وبركاته. مصطفى هذا صوتك من دبي. وعليكم السلام ورحمة الله وبركاته. الأخوات والمدعوات. أستاذ أبو أنيس أرلو. أستاذ أبو أنيس تموتر. من الله سبحانه وتعالى. دمتم سعيد تمام نبدأ. እንተ ሳይሰማም ነበር ምናልባት የቀድስ ኮር ረስተው ሊሆን ይችላል እኔ ታድርገው እና ጀትን ያውጡና ማይክ ልስጥ። አብሽር ወንድማችን ሙስጠፋ ተዛቦኒ ማሻአላ السلام عليكم ورحمة الله وبركاته. نور جنة ما يكون يجوز، ما يكون يجوز نور جنة، ما يكون. السلام عليكم. ليلى ما يكون تكون عبارة ما يكون تكرر في المختلف. ለማንኛውም ምን አንዳንድ ነገር ልበልና ያው ለፍተስ ተነሩ ያው በጣም ትልቅ ትምህርት ነው የወሰድነው። በጣም ጠቃሚ ትምህርትና ብዙ ፋይዳዎች ያሉበት ነው። እየተሰማ ነው? በመጀመሪያ ደረጃ አሊ ረዳላሁ አንሁ ያው እስልምና ተቀበሉ በተባሉበት ጊዜ እና ቤተሰቦቻችንን አማክሩ የቤተሰቦችን ብለው ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ ብለው ሲሉ በአላህ ጉዳይ እንዴት ጊዜ ቤተሰቦችን አማክራለሁ ማለታቸው ትልቅ ፋይዳ ነው። ምክንያቱም ማንኛውም ሰው ህይወቱን የሚወስነው ትክክለኛውን ነገር አውቆ ከተረዳ በኋላ በራሱ መመራት እንዳለበት፣ ይሄ ትልቅ ፋይዳ ነው። ሌላኛው ደግሞ አሊ ረዲየላሁ አንሁ ዑመር ረዲየላሁ አንሁና አቡበከር ረዲየላሁ አንሁ ለኔ በላይ ናቸው ብለው መመከራቸው ትልቅ ፋይዳ ነው። እነሱን ደረጃቸውን እንዴት ከፍ እንዳደረጉት ያው እራሳቸውን አስተናንተው ይሄ ትልቅ ፋይዳ እንወስዳለን ማለት ነው። ሌላው ደግሞ ያው ፋጥማን ሊያገቡ በፈለጉበት ጊዜ እናታቸው ፋጥማን ሊያገቡ በፈለጉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሂደው ለመጠየቅ አፍረው በተቀመጡበት ጊዜ ምን ፈልገህ ነው ነቢያችን ሰለላሁ ዐለይሂ ወሰለም እንኳን ለማግባት ነው ወይ ብለው ጠይቀዋቸው ማለት ነው። ያ አላህ ሱብሃነሁ ወተዓላ የከተበውን ነገር መጀመሪያውኑ ነገር የከተበውን ነገር ማንም ሰው ቢመጣ ምክንያቱም ከዛ በፊት ነቢያችን ከዛ በፊት አንድ ፋይዳ አለ የተናገሩት እስፋት ነቢያችን ሰለላሁ ዐለይሂ ወሰለምን ጠየቁ። አቡበከርም ረዲየላሁ አንሁ ጠይቀው ነበሩ፣ ዑመርም ረዲየላሁ አንሁ ጠይቀው ነበሩ። ግን ህጻናት እያሉ መልሰው ነበረ። ግን ያው አላህ ሱብሃነሁ ወተዓላ የከተበላቸው ለአሊ ረዲየላሁ አንሁ ስለሆነ ምንም ቢሆን ያ መጀመሪያ የተጻፈ ነገር ማንኛውም ሰው ቢሰራም ወደኋላ ቢልም እንደማይለወጥ ማለት ነው። ከዚህ ፋይዳ እንወስዳለን። ሁለተኛ ደግሞ አንድ ሰው ህጻናት ብሎ ቢመልስ ቤተሰቦች አሁን ነቢያችን ሰለላሁ ዐለይሂ ወሰለም እንዳደረጉት ማለት ነው፣ አይ ህጻናት ስቆይ አታገባም ብሎ ማለት እንደሚቻል አባቷ እንደዛ ብሎ እንደሚቻል ከነቢያችን ሰለላሁ ዐለይሂ ወሰለም ይሄ ትልቅ ትምህርት ፋይዳ የምንወስደው ነገር ነው። ሌላው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በሚጋቡበት ጊዜ ማለት ነው ውዱ አድርጉና ብሎ አሏቸው። ከዛ በኋላ በዛ በውዱ ውሃ ፊታቸው መበጠስ አረጉና ሁለት ረከዓት ስገዱ ብለው ያን ዱአ እንዲያደርጉ ፋጥማ ነቦቱ ፋጥማ ያው ጥሩም ነገር ሊኖራት ይችላል፣ መጥፎም ነገር ሊኖራት ይችላል። ግን ጥሩም ነገር ሁሉ ለእኔ ኸይሩን ነገር ሁሉ ለእኔ አድርግልኝ ብለው ዱአ ማድረጋቸው ያ ትልቅ ፋይዳ የምንወስደው ነው። እኛም አሁን ለወደፊት የእኛ ያው አግብተን ቢያልፈንም ይሄ ትልቅ ትምህርት የምንወስደው ነው፣ ለልጆቻችን የምናስተምረው ነገር ይሆናል። እንደዚሁም ሌላው ደግሞ ያው አንድ ሰው ማለት ነው አንድ ሰው ሊያገባ ሲፈልግ ማለት ነው ትልቅ ፋይዳ አለው። አንድ ሚስት ልታገባ ከፈለገች እሷን አሁን እኔ በተለይ ሊያገባ ሲፈልግ አንድ ሰው እኔን የሚያስከፋኝ ነገር መሆን የለበትም። እኔ በመጥፎ ማያትን ወይም በጣም ያቺ ጓደኛ በጣም ቤስት ፍሬንድ ሆና እኔ ቤቴ ስበላ ስጠጣ የነበረችውን እንደገና መልሶ እኔን ሊከፋ ብሎ ምክንያቱም ደስ አይለኝም። እኔ እሱን እየወደድኩት ሌላ ቢያገባብኝ ከዛ ውጭ ያለውን ሰው ይቻላል እንጂ እንደዛ ማድረግ እንደማይገባን ነው። ይሄን ካል ከዛ በላይ ያለውን አቧመት ጀምሩ። አሰላሙ አለይኩም። እነዚህም ፋይዳዎች በጣም ጠቃሚዎች ናቸው፣ እንድንጠቀምባቸው ጀዛኩም ላሁ ኸይረን። ኡስታዛችን አላህ ይጨምርልዎት፣ ስራውን ሁሉ አላህ ይውደድልዎት። السلام عليكم ورحمة الله وبركاته يا جماعة. السلام عليكم ورحمة الله وبركاته. ما شاء الله ما شاء الله من الجنة الله يتأمر اللي شو الله يتأمر ما شاء الله والله. استاذنا بأني زاري مساق الله جال شالم دولتي بطام يتأمرنا لله فاتشو بطلو ترى بردو يجلسوا نبار مالتنا በህዳች መሰረት ወአለኩም ሰላም ወራህመቱላሂ ወበረካቱ ሙስጠፋ ምናንዛችሁ እንጃላውታችሁ ሌላ ሀሳብ እንደጣለው ሳን አራት ላይ ናቸው ሲመለሱ ድረስ ኢንሻአላህ እጃችን እናውጣና ማሻአላህ ማሻአላህ አባታችን ባሮችነ እንደት ነው ማሻአላህ አመቱላህ ወንድሞቻችን በብዛት የሚደረገው ነገር ምንድነው? አንድ ሰው እህታችንን ከወደዱ ያንን ነገር እንድታሳላቸው በጣም ይፈልግና እንግዲህ አላህ ካላለው አልሆንም። ያ ነገር በጀት ከተደረገ ለነሱ ሞት ይሆናል። ይዘዋቸው በጣም ያሳል እና እቺ ነገር ዋት እንደታረባት ወንድሞች እና አላህ ካላለው አልሆንም ምንም ይላል ይቻላ ገባዋል። ስለዚህ መቃበሉ ምንም ነገር ክብር የሚባል ነገር የለው ምን የለው ምንም የሚቀንስባቸው ነገር የለው። ስለዚህ ሞክሩ፣ ሳልፍ ሆነቻሉ ሞክሩ። ጃንተናት ካላት የማትሆንበት ምክንያት የለም እና እህቶቻችን እዚ ባክነው ወይም ወላ በሚያሳዝን ሁኔታ ባለበት ነበረ ይህን የምንበት ምክንያት ምንድነ በቀደም የሆነ ዩቲዩብ ላይ በምግብ ዛሬ የተፈጠረውን ኢንታችሁ በጣም አዘንኩኝ። እህቶቻችን ሞልቷል ነዛ እና የሚወራው ደግሞ እነሱ ያለባቸውን ችግር ነው የሚወራው የነበረው። ዋይ ይህ ችግር እንዴት እንጠርታለን ነው እንጂ ችግር ትልቅ ይወራ ምን መስሎ ያመጣል። ችግር እናወራለን ራብ ችግር እጥላለት ወንድሞቻችን ቢያገባቸው ሰው በቃ ይህን ሁሉ እህት እዛ እያለ ይህን ሁሉ ችግር እያለ ወንድሞቻችን ኢትዮጵያ ሄደ ሌላ ሰው ችግር ይመጣል። እነዚህና ሌላ በጣም ያሳዝናል። እንተሳሰብ ወንድሞችን አይናችን ተፈቱ። ምንም የምታጡት ነገር የለም። ምንም አይነት ክብር መቀነስ አይደል ምን አይደል አላህ አላለው ኮፈረ ማስተዘ ከዛ በኋላ ሌላ መጠየቅ ብቻ ነው። በዛቱም አላህ ኸይር ወንድሞችን ያወጣኝ እና እንድትባላት ብዬ ነው። በዛቱም አላህ ኸይር ማስተዘ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔም ብለው ተስፋ ለመቁረጥ እኔ ብዙ ጊዜ ምሶስላለን የፈለግኩትን ነገር ለምን አይሆን አሁንም እንመላለን ስብሃንላ እና አለመሸኮል እንሻላ መጠበቅ ሰብረኛ መሆን አለብን። እኔ አሁን ከ አሪ ወደ ማን ሁሉ ተማክ ነገር ላይ ሰብርን ፋይዳ ያገኘው ላይክ ሰብርም እዛ ላይ ገንዘብ አንድ ብዙ ገኛ ምናየው ገንዘብ ምናምን ላይክ የግድ ገንዘብ መኖር አለበት እንላለን እሱ ግን ምህረ የሰጠው ላይክ ጋሻና አንድ ዘመን እኛም ባን ሰዓት እንዲያግቡ እንባል አንያገባ አቅለም እንመጣ ምንም የለውምና ገንዘብ አለማው ገንዘብ አለማው ታላ እና ኡስታዝ የሚሰሙን ከሆነ አመትላ ይፈልጋሉ ብላኛል ደስ አዲስ የፋቶት እንትን ነው ምግብ ምናምን የሚያሳየ ተቀበሉ አለኝ ኡስታዝ ኢንሻአላህ ደስ ካለቀ በኋላ ፕራይቬት ኮንታክታርኩ ተጠዋ ዳውንሎድ ነው ይዛረጉ ታለ ኢንሻአላህ ማይክ ያደረገና ደስ ማለት بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين وشكرا لكم على مشاركتكم في هذا امس الله نرجونا رملا بدي بس اتكلم في الكلام ده كان ده والله بدي بس اتكلمك انت بتقول لي تقدر لي شر كلام فكما كنت قلنا اني تكلمتكم من قدرات يوم جاستمر كان كومنت بتاعكم አሁን ምንድነው እየተጠቁ አመትማ ናራማ እየተጠቁ በጣም እንትን ነው ስለዚህ አልহামዱሊላህ እነ ደሞ ትንሽ ይሰመርላት ኑርጀል እንትኑ አመትማ አመትማ ያለቱ ወንዶች ፈራም ነው ፈራም ተቃላቱ ብሬኩ ሬዲ አድርጉት ምንትለቱ አትሩት በቃ ወደፊት ተጫጫለ በቃ አክሲደንት አገብያለ ፈራሙሉ እግርህ ላይ እዛ ፈራሙሉ ጥብቅ አርገውና አንዳንድ ነገር አክሲደንት ስለታን ነው ማለት ዋለው ስለዚህ አንድ ሰው ይህች ማግኘት አለብኝ ማለት በመጀመሪያ ደረጃው በአቂዳው ጤናማ አቂዳ ያለው ነው የምለው አንተ ነው የምትሰጠው አንተ ነው ለራስህ የምትሰጠው ላ አተውፊቅ ሚን አላህ ሱብሃነሁ ወተዓላ ወዘዋጅ ወርዝቅ ወልአጀል እነዚህ ሶስቱም እስጥ አሁን ወላሂ ይጣፉን አጀለህ አለበቂ ጣት ሞት ርስከ እፈ ምታህ አለበቂ አታገኙ ዘዋጅ ላንተ ያተባለች ምታገኙ አትችሉ አቂዳ ነው ተውሂድ ነው እነስ ነው ያኒ ዝምብረን ትላል ነው ይሄን ተውሂድ ፖሊሽ መሆን አለበት እንጂ ዝምብለ በዚህ ያለ ተውሂድ ይዘ ብዙ ተከታተም ብዙ ሰው ታይተሩ ነው ምን ሆን ደም ስለዚህ ለምን ታዝናለ? እኔ እንደነገረኝ ልንገራችሁ። አንዱን ለማንም ተተመጀና ወጎትኞች ይላክረ ዩቲዩብ ማግኔት አለብለ። ላዚም ዩቲዩብ ማግኔት አለብለ። አሁን ዝም ኮራና ብዙ ዘዴ ነው የተጠቀመው። ከዛ በኋላ በቃ ወጎትኞች ምናሉት አንተ ሀብታም ልትጠማር አው ምን ስለፈላ አንተን ያላዘባሽ ማን ልታገባ ነው አይደል? እይ ምን ልበላ? ያጣችን ሀብት ዝምብት ታበጃህ ንገራትና ከዛ ጓጉታ ታገባለች። ራስ ወከረና ተገናኙ በጥቁት ብሎ እንትን የጠቆሽ አይጠቆት ለካ አባቴ አምስት ቦታ አለ ሶስቱን ደህንነት ፋብሪካ አለ አባቴ በጀርመን አንሼር አለው አባቴ በአሜሪካ በሃዋይ አይላንድ አንድ ቪላ አለው አባቴ እንዲህ አለው ለደሞ ማሻአላ ማሻአላ ብዙ ነው የምትጠቀመው ከሱ አሁን አባቴ አንድ ከእንግዲህ ከካዲላክ ገዛልኝ አዲስ ሞዴል እንደገና ደግሞ አሁን አንድ ፋብሪካ በስሜ አውጥቷልና እንትን አድርጋለሁ የአባቴ ሀብት እኮ ስፍር ቁጥር የለውም ብሎ ይነግራታል ራስና እንደዚህ ብሎ ነገራትና ወደስ እንደዚህ ሲነግራት ከ አንድ ወር በኋላ ከጓደኛው ላይ ተገናኘ። ከጓደኛው ተገናኘና አባቴ እንደምን ደህናናው ዲጂታል አዘባል አላከፋሽ ለምን አንተ ሀብታም ልትሆንና ያባቴ ሀብት ዘርግተህ እንደላከላ ኮሚንት አላት። ነገርኳት እኮ ምን ሆነ? ደጋ አባቶት አደረሳች አሳጥረሽ ነው ደግሞ አባቴ እንደዚህ ሀብታም ነው ዘወር ብለ አባቴን አዘባሻል። ምክንያቱም ብልህነት ይችላል ወያቱም አሁን አባቶች ከመሞትለት የሚጠብቀው ለምን አባቶች ላይ ይናል አለችና ጋጭሩ አባቶችን አዘባቻለና ወንዩ ጋጉቶ በቃ ቀረ ልጅቷ ያባቶ ነፍስ አፈቱላታች ይሄ አንድ ነው። ሁለተኛ والله من جراتي وما قصور بها جراتي لا جباب لو يقولنا سوكيا انجيبتا سوكيا انجيبتا ثمانو أثمانو سبات كسوكي حيو سبات لذا جرون اشنا كسوك حيو لا جباب على جباب يهدنا ويهدنا ويهدنا ويهدنا أشد فسبات بوهلا انك سنمت مجرد بوهلا انجيبتا شكرا الله تعالى لمن إيمان الله شرك الله تفلك كان من النجارو يحسن الجزر جمال من يو أنت يتركو أساس نظر أتركو من ده الله الله الله أهلان يفكر لك الله الله يفلك لفلك أيهوبة أيهوبة أيهوبة وما توقفو شرك أكوري إنا من ألو أربع سوى يا الله شلو ساكو بس أبقل جرمانكو بعد واب التايوات كل شيء صار التايوات كل شيء واب التايوات كلنا من يوم اليوم من تلفروا من تلفروا تلفت كله بدنا عندي يا بني عم بيتروا أقول لك أدنى هوي أرى أرى أرى الله تفتحه لنا قد بدو كله بسيط يعني هو شو اللي جاكر من كبر أم كل شيء كارو من كله أي ما بلا لقى بعد أرى سو سو الله شو تكوف بزيد شيء لك من هذا لازم خلاص كل هذا تلفت أهون كان يجرسوا من منسو بجرو أتمنى نبدأ شوف الدنيا وراها. الدنيا مكسرة، الآخرة مكسرة، يعني الجوتشا مكسرة، ثلاثة خلاص. فلذي وندمج. أهون يا نكتو أمة الله بيتر تاكتو على اللي نمسيه. بكرم تاكتو، كرم تاكتو على اللي يبدو سلوكو، بجزا كسر ذا شنو. نبناتهم يان سيان هون يتنالي. نبي أشم منالي. صحابة أشم منالي. من لا يؤمن بقضاء الله وقدره فهو مجوس هذه الأمة. يا الله بكتبوا لنا بقضاء وقدر يما منكم يا أمة محمد مجوس لو مجوس مالك لو النزاع لأساس الجزو لشركة من الجزو لمن الجزو وصلكوش إن يا أمة محمد مجوس يتبع لو بقضاء بقدر يما منكم تنزيل عند السوء يانسيان ويسلزي من دلنا وقضاء وقضاء قلوا علماء الشيخ يقولنا انتي سمرت هون كالات عرقونا يجلسوا قضاء وقضاء الله كتبوا إذا استهل كتبوا إذا استهلت فليلا كانت من ألو ما أصابك لم يكن ليخطئك وما أخطأك لم يكن ليخطئك إنه قضاء وقضاء مالك يا دنيه نجر أن سنت تود الليل إلى السنة يانسرين. أنت لما جئت أشاركون أن سنت تود الليل إلى دو أن سنت تبني. شلون؟ قبل الأمر. بزيك لما تبني. بزي يسوس اللجاك أنت تعرف شو؟ بلف السنة جل ملاكات ما رجعنا. يمكن وقت فانه لجبات السنة جات فانه يوني كورس من خلص. إذا كان عندك سوسة من لا من رجعنا. الله سبحانه وتعالى تكذبه. بس أنا سنتين سنين أرجع بلف. إيشي؟ بس عند مترشة لم يعجبوا توش مكر المتحشو يوند بس مكر لو وصلوا بيتك ماتوان كاتك ماتوان أيوة داشتون إستمن دلنو ويسو شاكين دمو أتو قطو بني هم نجدتن مثلا هم أنشي جاري مشرب وصواني نجي إلا سواني عالش أهولم إهت لش نجم إهت لش لجو شالوش إننا فتوانيات وإن دمو إهت فتوانيات إلاشنا يهنا من ناجر ونجر ونجر ونجر مدنة يمي أجب أحسو والدموت يهيكي لج من مهنو عن أفتاك أدنى مدنة برشك تاك الله شو برشك أبحث مدنة وبعمى عليها برشك إيه أنا كفر وصول لي أو برشك برشك أهون جدنا من ننسو ونسو يهنو أي نو أفاك نو ويس نج نو وهم نو أفتاك ماشي ننساكو بالله أرجح كفه أي مهون الناس أفاتي هون بزاك يقولون سيء ليس دومو تتاجبات مثل ليس واند دومو أنتي سيء واند تتاجبي دومو مثل ده بشك يعني سكين أرجح وين دومو بالله أرجح كفه على يشنا ما تعرفيه أبدا بديونا كابرو بشارو مساك أنت دومو بديونا كابرو بشارو مساك مثل مساك أسئلة هو የምታጣፍ አንድ ወር ሁለት ወር አንድ አመት ሁለት አመት በደንብ ታርክ ታጣምናው ይህ ትልቅ የትዳር ሰው የእናት ልጆች እናት ነች። ትጥቅ ብላ በቃ ስጋር ለማድረግ ነው ያገባት። ቁም ነገረኛ ነች። ሁሉም ሰውቆ የተጋባች አደለም። እንደዚህ ስለሆነ የምሰጣችሁ ምክር አንዱ ስታገቡ ዶንት ቢ ኤክስትራቫጋንት። ገንዘብህ ዝርዝር ጠርገህ ለጋብቻውና ለሷ ለምን ለምን ለምን አታስባል? ምክንያት ማሳት ማታር አሁን አገባሃት ከሶስት ወር በኋላ ምንኩን እርተጣጣማችሁምና ይፈታል። ሁለት መቶ ሺህ ይከፈል ሴት ይታመጣው ነው ለመቶ ሺህ። እና እኔ ምክር የምሰጣችሁ ወንድሞች ባጭሩ ኖርማል ጋብቻ ኖርማል ሽልማት ለሷም ሲሆን አንድ ወር ከሁለት ወር የሚደረገው 12 አይነት ጣግም ወርቅ አሳምጣለ አሳካትም ያ አፍሪ አሳካትም ተከስተዋል ታይተዋል። ላኪን ይህም ብዬ ዝም አልልም። አገባህ ታድና ለምሳሌ ተክላላ ብዙ አብዛኞቹ የሚያገቡ ሰዎች ለምሳሌ በ30 ሺህ ብር ይገላገላል። ለእሷ 10 ሺህ ብር ወርቅ፣ ለሰርጉ 10 ሺህ ብር፣ ለመስራዩ ለመኪናው ምናምን 10 ሺህ በ30 ሺህ ብር የሚገላገል ከሆነ አብዛኛው ወጣት በዛ ተገላገለ። ከሱ በታች አለ ነው ነው። ምክንያቱም የሰው ልጅ ነች ያኔ ሴት ነች እያገባች ነውና ከጓደኞቿና ከዘመዶቿና ከአካባቢው አታምልታ። ከዛ በላይ ግን 3-4 ሴት አርገ ወጥቶ ኳስ ያጥበቃ እዚህን ካትል ቆጠን ተጠቅለለ። ይህን ብዬ ዝላለ አገባሃት አየሃት ልክ የስጋር ሴት ነች ማሻአላህ ወጥተካ ቁም ነገረኛ ነች። በዛ ጊዜ ከራሷ እስከ እግሯ ወርቅ ሸለ ቁም ነገረኛ ቁም ነገር ዘና ንግግር ነው የምናገረው። ታወቅካት በኋላ አንድ አመት ሁለት አመት አልፎ በቃ ይቺ የኔ ነች ብለህ በሁሉ ነገር ከመዘንካት በኋላ እንኳን በአንገቷ ብቻ ወይም በእጇ ላ ከራሷ እስከ እግሯ ወርቅ ለወርቅ እዚህ ላይ ወርቁ ቢሄድ ያንተ ነው ሚስትህ ማለት አንተ ያን ወርቅ ያደረከው ለቤትህና ለቤትህና ለአንተ ልታጌጥበት ነውና አንተ ተሰጥ ግመቼ መጀመሪያ ተሰጥበት። ይህ ምስር የሚሸጣችሁ ወንድሞች በብዙ ወጣቶች ሲያገቡ ያየሁትና በእጅ ያስትና በጆሮ የሰማሁትና በአይኔ ያየሁትና በሽምግልና ገብቼ ብዙ ነገር ያየሁት ነገር ስለሆነ የተጠቀሙባት ገንዘብን ሰብስብ። አሁን ለምንድን ነው እኛን እኮ ወርቅ ነው ብዙ እንዳያደርግን እንትን ነው እየሰለከለን ነው እንዳትሉ። አንቺ ነገ እናት ትሆኛለሽ። ልጅሽ አንዲት መታ ላት አርጋ ገንዘቡን ምናምን ወስዳ ከዛ ከአንድ አመት በኋላ አልፈልግህም ብትል ደስ ይልሻል ወይ? እንደና ና ወንድምሽ አለ። ወንድምሽ በጣም የምትወጂ ታናሽ ወንድምሽ ሲያገባ 3200 አጠፋ። አንድ ወር አልቆዩም ተመታተኑ። ደስ ይልሻል አይልሽም? ስለዚህ እናት ነሽ፣ እህት ነሽ፣ ሚስት ነሽ እና ሁሉ ለሁሉም የሚጠቅመው ምክር ነው እና ተቀበሉ ወሰሙ ነው። እሺ ከዛ ቀጥለን ወደ ሰይድና አሊ رضي الله عنه ወደምንመለስ 15 ደቂቃ ቢሆንም ይጨምር። ምክንያቱም 15 ደቂቃ ጨምረን ሳይስተም ለሚመጣው ሳምንት ነው ብቻርሰው። እሺ እንይ ሰይድና አሊ ምን ይመስላሉ? ሰውነታቸው እንዴት ነበር? ቅርጻቸው እንዴት ነበር? በአንድ አረፍተ ነገር ትገልጻላችሁ። ወንድሞችና እህቶች አንድ ነገር አለ ልጆች ይላሉ እስላም ስትሮንግስት ማን መሆን አለበት፣ እስላም ጠንካራ መሆን አለበት፣ ቦዲ መሆን አለበት። ቦዲ እንደዚህ ስፖርተኛ ጠንካራ አትሌቲክ እኔ ካራቲ ጁዶ ታንጎ ምናምን እንደሚባለው እኔ ለምሳሌ ኢንሻአላ ያኒ ሰውነትህ በሪያዳና በስፖርት የተገነባ እንዲሆን እስላሞች እንደዚህ መሆን አለባቸው። المؤمن القوي خير من المؤمن الضعيف على الذي يأتي المؤمن القوي بحبات بمولو قوياء نبرو بالنبي صلى الله عليه وسلم من قالوا تعلموا السباحة والرماية بقى سين الحبات معنيتنا ጦር መወርወር ተማሩ ተማሩልን ሲሉ ነበር። እንዲያውም ልክ እንደ ሰላት እንደ ዘካት ያስቡት ነበር ነቢያችን ያስተላለፉ። ምን አሉ? ጨዋታ አላህ የሚወደው ጨዋታ አሉ። መዋኘት መማር፣ ጦር መወርወር መማር፣ ከሚስትህ ጋር በሳት መጫወት፣ እንደዚህ የመሳሰሉ የተቀደሱ ተግባሮች ናቸው። እና እባካችሁ ቦዲ ቢልዲን አርጉ፣ ስፖርት አርጉ፣ ጠንካራ ሁኑ ይሉ ነበር። አሊ ምን እንደሚመስል ንገራችሁ። የቁል ካነ አብየብ ነጭ ነበሩት እብነ አሊ ዩሽቢሁ ነቢይ ሰለላሁ ዐለይሂ ወሰለም ፊ ጀማሊሂ በጣም በመልካቸው ነቢያችን ሳለም የሚመስል ነበር። አዊዩ ልአበላ ይዝል ጀምር እንግዲህ ቅልጥማቸው ክንዳቸው ክንዳቸው ያኔ ዝራፉ ቅልጥም ነው የሚባለው ክንድ ነው የሚባለው ይህ እንግዲህ ከትኖ ከእልቦ በላይ ያለው እንትን ቅልጥም ይባላል ወይስ ክንድ ነው ነገር እንጂ ያኔ ስፖርት ስታደርግ መሰለን ለፍተህ እንደ እየለፋ እየገሰርክ የምታሳየው ይህ እንትኑ ክንድ ነው ክንድ ነው እሺ የሰይድና አሊ ክንድ አሉ قوي الأضلال كنده شو بك أنت انكرر الناس لك نبرال وقوي الساقين باتات شو دنقاي نو ياد كتنا مثلو تتيزو دنقاي ياد كتنا مثلو انشي بس باعت هاي مثلو انكرر نبرال كثير الشعر زوج أقر نبرال شو إذا رأيته من خلفه تقول هذا رسول الله የተጀርባት ጆን ካያቸው እንትና ሐሊ እኒህ ነቢያችን ናቸው ስላለ ፊታቸው ዘወር ብለው ሲታያቸው አሊ መሆናቸው ታውቃለ። አማ ቁወቱሁ አሉ ኃይላቸው ግን ሰይድና ሐሊ አሉ ቀውይ ሲራአይን ክንዳቸው በጣም በጣም ስፖርተኛና የረስሊን ሰዎች ነው የሚመስሉ የነበሩ። ወቀውይ ሳቀይን ቃሉ ኢዛ አምሰከ ረጁለን ተሰወሩ እንግዲህ ያኔ አሊ እንዴት እንደሚገልጹት ነው ያህል ሲራ ኢዳ አምሰከ ረጁለን አንዱ ሰው ሰላም ብለው እጁ ከጨበጡት አሉ ቢየዲሂ ቀብተን ቀጠዐ ነፈሰሁ ሱብሓነላህ አልዓዚም። ሰይድነ አሊ ሰላም ብለው እጅህን ከጨበጡ ትንፋስን ይዘጋ ነበር አሉ። አንዳንድ ሰዎች ትንፋሳቸው ይዘጋል። እንዴት መተንፈስ እስከሚያቅታቸው እጃቸው ሲጨብጧቸው በጣም ከኃይል የተነሳ እኮ ነው ኃይለኛ ነበሩ። ለም የስጁድ አሊ ለሰነፍ አንድ ቀን ለሰነፍ ሲወድቅ ወድቆ አይወሉ ወላ የርተክብ الفواحش التي كانت معروفة في الجاهلية الجاهلية የነበረው ቁማር መተመጠጣት ያኔ ሽርክ ማረግ በሙሉ የጠዱ ነበሩ ሲና አሊና ዘባል طيب ከተከተለ وكان يعمل وهو في عمر 12 سنه فدائيا فكلته بسلمنا اول فداء سيدنا علي اللي نبروا فداء بامرنا وكان نبر فداء فدائي كوريلا فايتر فدائي يوتي التواجي مالتنا بامرنا مزنا فدائي مالت لمثال عند طوران አይደለም ቁጥሩ ለምሳሌ 10000 ጦር ካሉ ከነዚህ ፊዳኢን አሉ። ፊዳኢን ማለት يعني የጦር ልብስ ሳይሆን ኖርማል ልብስ ለብሰው ከተማ ውስጥ ገብተው የሚገደለው ሰው ገድለው ይወጣል። ግፈታ ተዋጊ እንጃ ፊዳ እኮ ነው ፊዳ ነው ምለው በማርያም እንደ ምን እንደሆነ እና አወል ፊዳ يقوم محمد كان علي بن ابي طالب وذلك ان اي انسان يريد محمدا بالزاج يتكلف الناس اهون بسوريا اجر اهون بالزيد يلن تسوتا بسوريا اجر بدمشق لمثال كبد وانجل من دنو بنن بشار الاسد كنتنو كان يورد مالك كبد وانجل ሞት ቅጣት የሚከተሉ አይደለም የወንድቦች የሞት ቅጣት የሚያስከትለው አሁን ተሸር አፈድ ይወርድ ማለት ነው። አላፍን ከተፈቱሃል እሺ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መጀመሪያ ዳዕዋ ሲጀመር ሙሐመድ ማለት ወይም አላህ ማለት ትልቁ ወንጀልና የፖለቲካ ወንጀል ከታች ሞት ከታች የሚያስፈርድ ነበር። ራሱ መሐመድ ማለት አሁን ሰይድና አሊ በዚያ ጊዜ የ15 ዓመት ጊዜ ያሉ ቢዳ የጀመሩት ቢዳ መሆን የጀመሩት በዚህ እድሜ ነበር። ምንድን ነው ያሉ ነቢያችን ስ ሰለም እንደ ቢዳ አድርገው በቃ ወሰኑት እና ቢዳን ሀሉትና ምን ያደርግ ነበር ሰይድና አሊ? ከመካ ውጭ የመጣ እንግዳ ነቢያችንን ፈልጎ የመጣ የት አለ ሙሐመድ ካለ ምላሱና ራሱን ነው የሚቆርጡት ጥቁሮች አይልም። ልብ ተደብቆ በሌላ ስልትና በሌላ መንገድ ነበር የነቢያችን ቦታ ለማወቅ የሚሞክረው። አሁን ሰይድና አሊ የዚህ አይነት ፊዳ አደረጉት ነቢያችን። ምን አደረጉት? ለምሳሌ አንድ ከመካ ከመጣ እሱ ይከታተለውና መጨረሻ ምን ይላል? ምን ይለዋል? ወንድም አትፍራ፣ ማን ፍለጋ ነው ታው? የራሱ በጣም ከባድ እንትን ነው፣ አደጋ ነው። የሰውዬ የቆረሽ ሰው ከሆነ እንግዲህ አሊን ያጋፍጥና አሊን ይገላል። ግን እሱ ምን ያደርጋል? ማን ፍለጋ ነው ደግሞ? አይዞ እኔ አሊ ነኝ፣ ታማኝ ነኝ፣ ንገረኝ ብሎ እቤቱ ይወስደውና ሙሐመድን ፍለጋ ካለ ከዛ በኋላ ወደ ነቢያችን ተሳስነት እንዴት አድርጎ እንደሚያደርሰው ብዙ እንትን ይጫወት ነበር። ሲናሃል ለሞት የሚያጋፍጥ እኮ ነው ነገሩ። የሚሰራው እስከ ሞት የሚደርስ ነገር አደገኛ እያለ በቃ ግን ፊዳ ይሰራ ነበር። ይ ወላኪን ነቢ ስ ላ ሰለም አውሳሁ፣ ነቢያችን ምን አሉት? የአሊ ናዓም፣ አንድ እንግዳ ወደ መካ ከመጣ ዝም ብለህ ወደ እኔ ከማምጣት በፊት 100,000 ጊዜ አረጋግጥ እኔን እንደፈለገ። ምክንያቱም ቁረይሾች ሰላይ ያደረጉ ሙሐመድን እንደፈለገ እንደፈለክ መስለህ በቃ አንተ ይህን ነገር እወቅል የሚሉ ሳኢድና ጃሱስ ስላሉ አንተ አሊ በደንብ አድርገህ ወደ እኔ የምፈልገው መሆኑን ካረጋገጥ ወደ እኔ አምጣው። ነቢያችን ተደብቋል ቤት አርቀም ብን አቢ አርቀም የሚባለው እዛ ተሸሽገው ነው በአዋይ ያደረጉ ያሉ። ሰይድና ዑመር ሲያሰልም ነው እንግዲህ ነገሩ ይፋ የሆነ እንጂ ተደብቆ ነበር ክን የሚያደረጉ። በዛ ጊዜ ሙሐመድ የሚለው ቃል ያስገድልህ ነበር። ጠይብ ሚሳል ዛሊክ፣ አንድ ቀን ሰይድና አቡዘር ታውቃላችሁ፣ አቡዘር ሰሓቢ ሪፋር የሚባለው ቀቢላ ነው። ከመካ ራቅ ብሎ ነው የነቢያችን ወሬ ሲሰማ ወደ መካ መጣና አሁን አንድ ጊዜ እኮ ነው አንድ ቃል ሙሐመድ ብሎ ተናገረ ድብድብ አድርገው ደም በደም አድርገው ጫፍ አልቀው ሙተዋል ብለው ጥለው ቁረሾች። ሰውየው ታኒ የመካ ልጅ አይደለም፣ ማንም ሰው አያውቅም። እየተፋቆቀ ሄደና ከዘምዘም ውሃ እየጠጣ ለስንት ቀን ቆየ። ሰውነቱ ተመለሰ፣ አልቆስሎም ዳነ። አንድ ቀን እዛ ካዕባ ስር ተጠግቶ እንደዚህ ቁጭ ብሎ እያለ አቡ ዘር ሰይድና አሊ አቢ ጣሊብ ፊዳኢ አይደሉም እንደዚህ እያዩ ናቸው፣ እንግዶች እየመጡ እያዩ ናቸው። ሶስት ጊዜ መጡና አባደረስ ሲያዩ በጋዳ ነው አሉና መጡና ምን አሉት? አይሁል አረብ አሉት፣ የአኸል አረብ ናም ምንድን ነው እዚህ ሶስት ቀን እዚህ ካዕባ ስር አይቻለሁ እንግዳ ነህ አሉት። አዎ እንግዳ ነኝ። ምን አለበት ዛሬ ከኔ እራት ልትበላ እራት ልጋብዝህና ከኔ ጋር ልታመሽ አሉት። እሺ ብሎ አቡዘር በጣም ተደሰተ። ሰው የለውም ሰይድና አሊ ወሰዱትና ወደ ቤት ከእሳቸው ጋር እራት በልተው ሌሊቱም በሙሉ ሲያጫውታቸው አደረና አወቀ ሰይድና አባዘር ነቢያችን ፍለጋ እንደመጡ አወቀ። ለማግስቱ ምን አሉት? ሂድና እዛ በነበርክበት ካዕባ ስር ቁጭ በልና እኔ ከአስር በኋላ ፀሐይ ትንሽ እንትን ስትል ትመጣና እወስድሃለሁ ወደ ሙሐመድ አሉ። ግን አወሳስላቸው ተመልከቱ እንዴት እንደሚፈራ የነበሩት ልትረዱ ነው። አሁን አሉ አባደር እኔን ተከትለህ ትሄዳለህ አሉ። አሁን አንድ እጄን እንትን አሳልፌ ራሴን ሳክስ ካየኸኝ አደገኛ ነው ነገሩ፣ ተመለስ ማለት ነው አሉ። እኔ ጋላችሁ راسين لما كفين هندي وندي راسين ساكت يهمل كتنو عندن بسوشي تكرات صلوه نو لهوة بهن الناس اللي هون تملت معنات نوال ولكن الزابة نبي عكسة سلم بس درسيني عندما شنا مسيحي الذي عند أكشن رجلنا الجن والزافيت والزاد الجافلي الذي تزرده بيتو الزان والنا إن سهب أن تزور بله وسيد اللي أكشن بالتبالي من أين تنور هذا؟ بس عامي مرة لتر أقول نبي سيدنا علي مرتو هيدنا الزاد نبي أكشن يالو بس بيت درسو عندما شنو ويوم نفتحون دمية ستاكلون دمية قومونا ين أكشن يادرغو إجاتون دمية زرقونا ودكين هيدو أبو ذات أوكنا مدو ينبي أكشن دمية قوكدو قطع تجنع تقار كفو بكا كنا نكون دمية بكار إلا الدورو سيدنا أبو ذات ينبي أكشن نجر نجر نجر نعرفنا طيب يامي قرما شو نجر النبي صلى الله عليه وسلم በጣም አደገኛ የሆነ ነገር ስራ ይጥቃል ነብያችን አንደከም ምን አሩስ ያአሊ አሉ ዛሬ ለሊት 50 በላይ ቁረሾች ተሰብስበው እኔን ለመግደል እቅድ አድርገዋልና ቤቴስ እዛቁት ብሎ ሊያድሩ ነው እኔ ጧት ለወጣ ብዬ ለበስት ወጣ ሊገድሉኝ ተስማምተዋል ስለዚህ እኔ ወጣለሁ አንተ ባልጋሪ ባልበዚህ አልጋስተኛ አሉ። ወንድሞች በጣም አደገኛ አይደለም? ነቢያችን ለመቅደስ ሲመጡ ለካ በነቢያችን ታልጋ አድን ያገኛል። ግን እዚህ ላይ ትንሽ አቂዳችን በጣም ተፈንድል የተከተተው ነገር ልንገራችሁ። አሊ ምንም አልተወላወለም እሺ አለ። ያኔ አንተ ወጣለህ እኔ ባልጋህ ላይ ተኝቼ መሐመድን ፍለጋ ሲመጡ እኔ ያገኘኛል። ብሎ እሺ አለና ነቢያችን ምን አሉት አይዞህ አትፍራ ምንም አይነካህ አሉት قال فقال له لن يصيبك بأذى يا علي فخرج صلى الله عليه وسلم واسيو النبياችን እንዴት አረጉ ወጥ ወሰላቹ 50 በላይ ሰዎች ተይዘው ለምን ነው 50 በላይ መጡ ነቢያችን አንድ ሰው ይወጣቸዋል አንድ ሰው በስተጀርባቸው ወጥቶ ይገድላቸው ይገድላቸው ይችላል ለምን መሰላችሁ ምክንያቱም ነቢያችን ከትልቅ ቀቢላ ነው ከትልቅ ቀቢላ ናቸው የሚወለዱት በኒ አብዱል ሙጣሊብ የሚባሉ በኒ ሂሻም በኒ ሐሽም የሚባሉ በኒ አብዱ መናፍ የሚባሉ ትልቅ የመካ ባለባሶች ስለሆኑ ገዳዩ ከታወቀ በኒ አብዱል ሙጣሊብ አይተውትም ይገድሉታል ስለዚህ ምን አሉ ቁረሾቹ 450 ሄድና እንደገድለው ገዳዩ አይታወቅም ደሞ የተመረጠ ምንድነው ከ20 ቀቢላ ነው የተመረጡ ከበኒ ኩላ ስለዚህ ብዙ ቀቢላ ተመሰቡአቸውና በቃ ሁላን ሁላቱም ደብድቡትና ገዳዩ ሳይታወቅ ከዛ በኒ አብዱል ሙጣሊብ ከማን ነው ይዋጉ ከማን ነው ይዋጉ አይችልም ተብሎ ይሄን ምክር አድርገው ሄዱ ነቢያችን ሰለላም ባልጋቸው ላይ አሊ አስተኙና ጋቸው ዋስ ይሆን ወጡ ወጡ እንዴ ታርጎ ወጡ አፈር በእጃቸው ይዘው ሻሃት الوجوه ብለው የወጡ አፈሩን እንደዚህ አርገው ተረጩት እንደዚህ ሲጥሉት እያንዳንዱ ሰው አይኑን ያሸ ነቢያችን ዓለምንም ነገር ወጡ ማለት ነው ምክንያቱም የተወረወረው እንትኑ ሳን የተወረወረው አፈር እያንዳንዱ ሰው በአይናቸው ገባ ማለት ነው ማን ነው ያስገባው ነቢያችን አይደሉ ነቢያችን ይወረወሩ ለሁለት ሶስት እንጎዱ እንጂ አንተ የሚሆኑ በአይናቸው ያስገቡት አይችሉ ወላኪን ምን አለ አላህ ተዓላ ኢድረመይተ ማረበይተ ወላኪን አላህ ይርሃማ ይላል አንተ አልክ እንጂ ያደረሰው الله سبحانه وتعالى ነው እና በኒ ቀሩነ ዘርዛ ጊዜ وجعلنا من بين ايديهم سدا ومن خلفهم سدا فهم لا الذين ايام بيقروا افرون شهات الوجود يالو يورورتنا نبياتين كاو بكر وطوا والهجره هدو الذين يطبقوا كويتو واس هاي تتوتا የታለ መሐመድ ብሎ ሁሉም ቢገቡ ሰይድና አሊ ያቆዩ ተመልከቱ አንዳንድ ሰዎች እየቆዩ ሰይድና አሊ ምንም አላደረጉም እንደዛ ቆሽሽ ለምን ምንም አጥሽቆ እሱን አይ አልከተሉም ላ ነቢያችን ነገሩት አሁን ሰይድና አሊ ሲጠየቁ ያቺ ለሊት እንዴት አደርክ ብለው ጠየቁ አንዳንድ ሰዎች ያ አሊ ነቢያችን ባልጋቸው አስቀምጦ ሲሄዱ ምን መጥፎ አይነት እና ጨካንና በጣም ያሳዝን ለልጅ ያደርካል እሱ አይደለችም ብሎ ጠየቁታላቸው ላ አላቸው በል ያቺ ለሊት እናቴ ከወለደችን ጀምሮ እንደዛ ለሊት ጣዕም ያላት ጣፋጭ ለሊት እፎይታ ያላት እርስ ያላት በጣም ጥሩ ለሊት እንደዛ አላደርኩም አሉ እንዴ ጠዋት የምትገደል ብሎ እቅድ የተደረገው እንዴት እንደዚህ የቁል لأن النبي صلى الله عليه وسلم طمأنني فقال لي لن يصيبك بأذى فلاني يتم قال النبي صلى الله عليه وسلم لا تبي بك أنه يعتقد من مثل النفس على السلام هذه لي علماء السبن فإذا جدوا ثقة برسول الله صلى الله عليه وسلم علي بنبي صلى الله عليه وسلم السنو أستني في أسان ونجي علي دفاصل هنا للم لكن من يصيبك بأذى أنتم لنكا عيشنم بسنانو مستدرو بلو سنقرون عليه ينبياكي من القصر هنا متو عند بمتو سلام منكم يعني بردزيسين لبشي لك بيطرو لنكي أتركوا عليه وندموشنا هسوس ين عينت لن يأتي مدنه እኛ ነገር ጠይቃችሁ አሁን በነቢያችን ሰለላም ያላችሁ እምነትና ጽናት እንዴት ነው ብዬ ጠይቃችሁ ታዲያ ሁላችሁም ሙሉ ነው ልትሉ ነው ላኪን አንድ ነገር ልጠይቃችሁ يقول النبي صلى الله عليه وسلم من صلى الفجر مع جماعه فهو في ذمه الله ነቢያችን በሐዲስ ላይ ታሪክ ነው ሶላተ الفجر በጀማዓ ጋር የሰገደ ቀኑን በሙሉ በአላህ ትገን በአላህ ተጠግቶ ነው የሚኖረው ቀኑን በሙሉ ክፉ ነገር አያገኝም መጥፎ ነገር አይደርስበትም አላህ ሲጠብቆ ነው የሚውለው አሉ ነቢያችን አሁን ይህን እምነት ያለው ከእናንተ ማን ነው እኛ ማለት ነው ሁላችን ሶላተ ልፈጅር ከጀማዓ ከሰገድክ በኋላ ማን ነው ልቡ ደስ ብሎ ምንም ነገር ያኔ መጥፎ ነገር አያገኝም ብሎ በእምነትና በጽናት የሚውል ሰው ማን ነው የለም ሶላተ ልፈጅር በጀማዓ የሰገድክበት ቀንና ሶላተ ልፈጅር ያልሰገድክበት ቀን ለኛ አንድ ነው ላኪን ነቢያችን እንዳሉ መን ሰላ ሶላተ ልፈጅር መዐ ጀማዓ ፈሁወ ፊ ዚመቲላህ ዚመቲላህ ማለት የአላህ በአላህ ጥላ ስር ነው ማንም ሰው አይቀርብህም ማለት ነው አንድ ቀን ምን አሉ ይህ ሐጃጅ የሚወስድ የሚባለው ብዙ ሰው የሚገድለው የነበረው በየቀኑ እኮ ነው ሰውየው ቁርስ አይበላም መጀመሪያ አንድ ሰው መግደል አለበት ሐጃጅ ዩሱፍ ብዙ ጊዜ ያወራህላችሁ ሰፋህና ፈጣን የተባለው ሰው ነው አሚር ነው አሁን ምን ያደርጋል ጠዋት ተነስቶ ሲከስረኝቱ አንዱ ለሞት የተፈረደው አንጡልም ይላል ይመጣና እሱ ላይ ጀላድ ያመጣል ያ የሚገድለው ከዛ በሴት አድርጎ ራሱን ይቆርጠውና ደሙ ሲያይ ደስ ይለዋል ሐጃጅ ላት አሁን ቁርስ አንጡልም ይላል ቁርስ ይበላል አንድ ቀን እስኪን ይገደል አልኩልኛልና አመጥኩለትና እጁ ወደ በስተጀርባ አጥሮ አመጥኩለትና አንዱ ነበር ሳልም የሚባለው ሳልም የአብዱላህ ኢብኑ ዑመር ልጅ ነው ዓለም ተቂዩ ነቂዩ አላህ ፈሪ ነው አልሐጃጅ ምን ስምናለው ያ ሳልም አለው ማሻአላህ አንተ ዓሊሙና አንተ ከቢሩና እና እንካ ሰይፍ አለው ይሄን አሁን ከእስር ቤት የምናወጣው ለሞት ቅጣት ስለተፈረደ ይደለዋል እሺ ብሎ ሳለም እንትን ወሰደ ሴፉን ወሰደና ልጁ ቁመዋል እጁ ታስረዋል እግሩ ታስረዋል ሄደው በጆሮው ላይ ትንሽ ምን አለው አንተ አለው ና ሶላተ ልፈጅር ሰግደሃል አለው አዎ ሰግጃለሁ የት የሰገድከው በጀማዓ እዛ እስር ቤት ጀማዓ ሆነ ሶላተ ልፈጅር ሰገድኩ አለው እዛ ሳለም ተመለሰና ለሐጃጅ ሚሱፍን አለው يا حجاج قالوا ان كان نسيفو انت كفلك جدلوا قالوا انت سلمنا تجدلوا لا اني سمعت النبي صلى الله عليه وسلم يقول من صلى صلاه الفجر مع الجماعه فهو في ذمة الله. صلاة الفجر بجماعة سجدة بأ الله حجة يهونو الله بأ الله صلاة تضمم يهونو عندي كفو نظر أجد من ذات السلالة يسو يوتمو صلاة الفجر بجماعة سجد يانه يلنيال إنيل قدلوا الشلم مدرياتو كقدر الكس بأ الله حجة في هذا من تكيك الله حجة وتكين عندما قدلوا نمستمعيننا فالله جاي تتجاء القدلوا كفل لك أنت بجلوا عنه سبحان الله العظيم. فقال الحجاج صدقت يا سالم قال لنا يسويون لموت يتفردون سالم انا بنت النور ما يعمل هكذا لموت يعني سيدنا علي دمو ايزه من النجر اي كرب عز بما نفسه نبياتين لليكم بمولو سيطروا يا سالم بجزاك جزاك كذا بخلا صوت كان قويته بمكة نبياتي صلى الله عليه وسلم يا جرانتن نبراتو جنزل يتكمت يتبدروا في الكاوش نبرو إن إهن نجر أدرا وفيا لمولو بيتسف سفة نالو تنا سفة تنبو على ودي مدينة هجرة هيدا مالتنو في هيد نقدي جمال أهياء منامن ترانسبورتشن سلاسة كمسكا ودي مدينة عرب كمسوا 5 كيلومتر نو بأقرو هيدا مسكا بأقرو كمسكا ودي مدينة هيدا مدينة في جبا أغرو نبته يهن شنو بمول الدم بدم هنا خلاص يعني خلاص ينتن كتش على فكرة مدينة سيقبا أغرو نبته شنو نبته دم بدم هنا تأثلنا مهد يا كثو نبيه شندي يرو تمثلنا فالزاي قتلوا انتم بسم الله الرحمن الرحيم تتسلوا ينبروا يبته غر ينبروا شنو دم بدم هنا بس كانت عند كيلومتر اندان هيدي لكن الإساس هنا مكاقومة سيدنا علي مالسنو طيب سيدنا علي ابن أبي طالب أهلم بهن تنش تنزيه لكم النا يتكروا تاريخوا لم يمتعوا ثابت بهن اللي أهلم تنش عند جمع ساعات تلكروا لمن يتاسعات لأننا ستتعلموا إن شاء الله كتنبقى شبه يتبقى الله كتنبقى شماري المهم هي نجاسة هون ولسة تقول سلسة كهيرة يعني قل دايس إذن أتكمنا لأننا كمال ستتعلموا إن تشاوات سيكو سيكو سيكو يفلقى شون بنزيك المساء لأننا ننتهي إن وراء الأشوال له ما يشتري والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين.